الحمد لله رب العالمين، وأصلي وأسلم على نبينا محمد وعلى آله وصحبه أجمعين. لمن عم الشاتشو سورة المسد وسورة الإخلاص يزاري برساتشن سورة المسد سورة الإخلاص تبت يدا ثم قل هو الله أحد نجي ولت قل عزو بلن جزء عما نجرسال إن شاء الله سورة المسد إن سورة الإخلاص يميك أرى لنزار إيمانه أم هيام مهيام على تشالن مهيام يجي شاوش يستيك علش اوكي ابن جمال اللي ما شاء الله ابن جمال مايك لانتي السلام عليكم ورحمة الله وبركاته أوكي إن شاء الله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد صدق الله العظيم مايك فري صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين اللهم اجعل القرآن ربيع قلوبنا اللهم اجعل القرآن شاهدا لنا في القبر والحشر والنشر اللهم اجعل القرآن حجة لنا لا حجة علينا إذن سورة المسد نجمرنا قطع مكناتهم ولدتهم سورة نجرس ذاري مسدنا إخلاص سورة المسد يا أخوة تسمى سورة المسد وتسمى أيضا سورة تبت وتسمى أيضا سورة أبي لهب تسمى أيضا سورة اللهب أرد اسم اللات مالتنو المسد تبت أبي لهب اللهب ولت سموش هي سورة المسد سموش ناتشو وهي من أوائل السور التي نزلت بمكة بجمّر قرآن سيجمّر بإقرأ جمّرو نبيات النبي هونو كذا سورة المدثر والرداء كذا قتلو سورة الفاتحة والرداء أن سورة المسد هي السورة السادسة في ترتيب النزول بقرآن ورارد كلمة كتل كهيدن ثبت يدا أبي لهابين سدستن يا سورانج وكان نزولها بعد سورة الفاتحة كسورة الفاتحة كتلون ويوردت شو إيه قرآن هون يمتايوت بكلمة كتل هذا اللي متكمت أو بانتنو بمسحفو لا كلمة كتلو كفلقات شو كان انتنا رقالن نا عندنا قرسي كسات قرآن يا ورد على الله ቁርአን ሲያወርድ ነቢያችን ምን ይላሉ? ይህችን አያ በዛች አያ አጠገብ ወይም ከሷ በፊት አድርጋት ይላሉ። እንግዲህ የቁርአኑ አቀማመጥ በነቢያችን ትእዛዝ ብቻ ነው የተቀመጠው፣ ሌላ እጅ አልገባውም። የነቢያችን ትእዛዝ ደግሞ ከአላህ የመጣ ትእዛዝ ነው። ስለዚህ ቁርአን አልሐምዱሊላህ ረቢል ዓለሚን ብለን እስከ ቁል አዑዙ ቢረቢ ናስ ጠቅላላ አቀማመጡ አላህ በሚፈልገው አቀማመጥ ነው የተቀመጠው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ላ የንጢቁ አኒል ሀዋ የመሰላቸው አይደለም የሚናገሩ፣ አላህ ሲያዛቸው ይህችን አያ ከዚህ አያች በኋላ አድርጋት፣ ይህች አያ ከዚህ በፊት አድርጋት የሚሉ ነቢያችን ናቸው። ከዛ እነ ዑስማን እብን አፋን፣ ኡበይ እብን ካዕብ፣ እነ ሙዓዝ እብን ጀበል፣ እነ ሐሳን ዘይድ እብን ሳብት እንደዚህ የመሳሰሉ ይመዘግቡ ነበር እንትኑ ቁርአኑ ማለት ነው። እሺ፣ ኢደን ይህች ሱራ ስድስተኛ ሱራ ነች በቁርአን። ጠይብ ወህየ ኸምሰ አያት አምስት አያት ብቻ ይዛ ነው የምትገኘው። አወለን ኑዓረፍ ብሸክስያት እዛ ያሉ ሰዎች እስቲ ቢያንስ ሁለት ሰዎች እንተዋወቃቸው። በዚህ ሱራ ያሉ መጀመሪያ አላህ ይልዓናቸው፣ አላህ ላዕና እስከ የውም አልቂያማ ያውርድባቸው። አቡ ለሀብ እስሙሁ አብዱል ዑዛ። አቡ ለሀብ ዋናው አባቱና እናቱ ያወጡለት ስም አብዱል ዑዛ ነው። ውሸድ ዑዛ ሀዛ ወዑዛ ሰነም አንድ ጣዖት ነው በእንጨት የተሰራው። ጠርበው ዑዛ ሁበል ምናምን ይሉት ነበር። ስለዚህ የዚህ ጣዖት ባሪያ ማለት ነው። አብድ ማለት ባሪያ ነው። ስለዚህ አብደል ዑዛ ማለት የዚህ ጣዖት በእንጨት የተሰራ ኢላህ የሱ ባሪያ ማለት ነው። እሺ፣ ግን ለምሳሌ ነሐኑ ንቁል ኢሽ አብዱል ቃድር፣ ቃድር የአላህ ስም ነው የሱ ባሪያ ማለት ነው። አብዱ ሰመድ፣ አሰመድ የአላህ ስም ነው የሱ ባሪያ ነው። አብዱላህ፣ አላህ ነው የሱ ባሪያ ማለት ነው። ወነሳራ ክርስቲያን ደግሞ ምን ይላሉ? ገብረ ክርስቶስ፣ የክርስቶስ ባሪያ። እሺ፣ ይገርማቸዋል እኮ ወላህ፣ በጣም ነው የሚገርመው። በእስልምና ዙሮ ቃድር ብትል፣ ሰመድ ብትል፣ ሰሚዕ ብትል፣ ዓሊም ብትል ሁሉ የአላህ ስሞች ነው። የፈለገውን አብዱ የሚባለው ነገር አምጣ፣ ጠቅላላ የአላህ ስሞች ናቸው። ያኒ አላህ ማለት ነው። አብዱል ቃድር፣ አብዱል ሰመድ፣ አብዱል ሰሚዕ፣ አብዱል ዓሊም፣ አብዱል ኢላህ፣ ተማም በሙሉ። ግን እነዛ የነሳራ ግን ተመልከቱ፣ ገብረ ክርስቶስ ያኒ የክርስቶስ ባሪያ። ይህ በቃ ነበር። ላ ገብረ ማርያም የማርያም ባሪያ፣ ገብረ ሚካኤል የሚካኤል ያኒ ባሪያ። ስንት ባሪያ ሊሆን ነው? እንግዲህ ሚካኤል ሰይድና ሚካኤል፣ ገብርኤል ሰይድና ጅብሪል ነው፣ ማርያም ነች፣ ክርስቶስ ሰይድና ዒሳ ነው። እና ብዙ ገብረ ማለት የእገሌ ባሪያ ማለት ነው። ጠይብ ወኩንያ አቡ ለሀብ ተብሎ የተጠራው ለምንድን ነው? ሊአነሁ ካነ ጀሚለን፣ የአላህ ውለታ ያልከፈለ መልዑን የሆነው ሰው ነው። ይህ ሰውየው አላህ እንዴት ፈጠረው ታውቃላችሁ? አቡ ለሀብ ቨሪ ሃንድሰም፣ ካነ ጀሚለን ወዳአን ወካነት ወጅነታሁ ሙዲአታኒ ጀሚለታን። ይህ ጭኑ እንትኑ ላ እንት ምንድ ነው የሚባለው? ፊቱ ጉንጩ ነው የምትሉት? አዎ፣ ጉንጩ ሁለት ጉንጩ በቀኝና ግራ እንደ መስተዋት ያበራ ነበር። በጣም ቆንጆ ሰው ነበር እሱ አቡ ለሀብ። ተማም እንዲያውም ከቁንጅና በላይ ሀብት ነበረው። የጀማዓ ቁንጅና ሰጠህ አላህ፣ ሀብት ሰጠህ፣ ልጆች ሰጠህ፣ አታመስግነውም? እሱን ትተህ እንጨት ትገዛለህ? እንደዚህ ነበር እንግዲህ አቡ ለሀብ። ወለም የኩን ለሁ ኢብን እስሙሁ ለሀብ። ሁሉ ጊዜ የምታወቀው እኔ ለምሳሌ አቡ መሐመድ ነው የምትሉኝ አይደለም? መሐመድ የሚባል ልጅ ስላለኝ ነው። አቡ አኒስ አኒስ የሚባል ልጅ ስላለው ነው። እንደዚህ ነው የሚጠራው፣ ግን ግዴታ አይደለም ልጅ እንዲኖረ። ለምሳሌ አቡ ለሀብ፣ ለሀብ የሚባለው ልጅ የለውም፣ ላኪን ከመልክ የተነሳ ከውበቱ የተነሳ አቡ ለሀብ ያኒ የመልክ ምዕራፍ አሉት። ያኒ የመልክ መልከኛ ማለት ነው፣ መልክ ያለው። ወልዓረብ ካነት ቱሒቡ ልኩንያ፣ አረብ በሙሉ በተለይ ጋልፍ ስቴትስ ያሉ አረቦች አቡ ፉላም ተብሎ እንዲጠሩ በጣም ትልቅ ሸረፍ ነው ለነሱ። ለምሳሌ አንድ ሰው አብደላህ ከሆነ ስሙ አቡ ሻክር ትለዋለህ፣ አቡ ሰዒድ ትለዋለህ፣ አቡ ሙሐመድ ትለዋለህ፣ ደስ ይለዋል። እንደዚህ ሸረፍ ነው። ወለይሰ ልኩንያ ብልእብን ፈቀጥ፣ ልጅ ስላለህ አይደለም በሱ የምትጠራው። ሊሆን ይችላል ልጅ የሌለውም አቡ ፉላን ይባላል። መሰለን አስዲቅ ሰይድና አቡበክር አስዲቅ ስማቸው አይደለም አቡበክር አበድ፣ አብዱላህ ነው ስማቸው። ሰይድና አቡበክር አስዲቅ አብዱላህ ናቸው። ላኪን ላ ይዕረፍ ኢላ ቢአቢ በክር፣ የፈለገውን አብዱላህ ብትል አቡበክር ነው ብትለው ማንም ሰው አይሰማም። አቡበክር በአቡበክር ነው የታወቀው። ላኪን ለም የኩን ለሁ ኢብን እስሙ በክር፣ በክር የሚባለው ልጅ አልነበራቸውም። አቢ በከር አቡ በክር ስንል በክር የሚባለው ልጅ አልነበራቸውም አበደን። ሰይድና ዑመር አቡ ሐፍስ ነው የሚባሉ። ሰይድና ዑመር አልፋሩቅ ይሉታል፣ ወይም አቡ ሐፍስ። ምን ማለት ነው አቡ ሐፍስ? ሐፍስ ማለት አሰድ ማለት ነው፣ አንበሳ ነው። እና አቡ ሐፍስ ይሉታል። በእውነት አንበሳ ነው የነበረው። ከጀግንነቱ የተነሳ ከድፍረቱ ጎበዝ የማይደፈር ሰው ስለነበሩ ሰይድና ዑመር አቡ ሐፍስ ይሉታል። ሐፍስ ማለት አንበሳ ነው። ወለም የኩን ለሁ ኢብን እስምሁ ሐፍስ፣ ሐፍስ የሚባል ልጅ አልነበራቸው ሰይድና ዑመር። በነገራችን ላይ ወንድሞች ሐፍስ አሰድ መሆኑን አሁን ለመጀመሪያ እየሰማችሁት ነው አይደለም? ጠይብ ቀስወራ በሱረት ልሙደስር የተጠቀሰው ያኒ አልቀስወራ የሚባለው ደግሞ አንበሳ ማለት ነው። ሐፍስ አንበሳ ማለት ነው። አሰድ አንበሳ ማለት ነው። ሌይስ ሌይስ ያኒ ላም ያ ሳ ቢተላታ ነቀጥ ሌይስ አንበሳ ማለት ነው። በነገራችን ላይ አንዱ የኢትዮጵያ አምባሳደር በሳዑዲ አረቢያ የነበረው ከስንት ዓመት በፊት ነው እና አንድ ቀን እራት አድርገው ለኔና ለሱ ጋበዙን በአንድ ቦታ እና እንድንተዋወቅ አንድ ጥሩ ሰው ነው እዚህ ያለው ላስተዋውቃችሁ ብሎ እራት አድርገው ጠረንና እዛ አንድ 7-8 ሰዎች ነበርን። አሁን ስንነጋገር ምን አለኝ፣ እኛ ኮ አለ 7 ነው 8 ሰዎች ሆነን አረብኛ እየተማርን ነው አለ። 7 አምባሳደር የአፍሪካ አምባሳደሮች እና አረብኛ እየተማርን ነው፣ አንዱ አረብ እያስተማርን ነው አለ። አሁን ስታቲስቲክ ተደርጎ አለ በጀርመን ስታቲስቲክ ተደርጎ የቋንቋ ስፋት ማን ነው ሰፊ ቋንቋ የተባለችው በዓለም ማነች ተብሏል። ከዛ በኋላ ሁሉ ነገር አጥንተው ሲያም እንትሉ አንደኛ የወጣት ቢዱን አይ ጭቅጭቅ እንትኑ አረብኛ ነበረች። አረብኛ ቋንቋ the largest the widest እንትን ነበረች፣ ብዙ ቮካብለሪ ያላት ቋንቋ ነች። ሁለተኛ እንግሊዝኛ መጣ። ግን እሱ አይደለም የሚደንቀው በአንደኛና በሁለተኛ መካከል ያለው ነው። በጣም የሚደንቅ ነገር አለ። አረብኛ 6 ሚሊዮን ቃላት ተገኘባት። አረብኛ 6 ሚሊዮን ቮካብለሪ ያኒ ቃላት ተገኘባት። እንግሊዝኛ አሁን ሁለተኛ ነች። እስቲ እንበል 5 ሚሊዮን ከ800 ሺህ እንበል፣ ወይም 500 ተኩል ቢያንስ አምስት ሚሊዮን እንበል። ላ የአረብኛ 6 ሚሊዮን ሲሆን ሁለተኛ ወጣችው እንግሊዝኛ 1 ሚሊዮን ተኩል ብቻ ቃላት አላት። 3 ሚሊዮን ተኩል ነው፣ 4 ሚሊዮን ተኩል 4 ሚሊዮን ተኩል ቃላት ልዩነት አለው በእንግሊዝኛና በአረብኛ። ኢዘን በጣም ትልቅና ሰፊ የሆነው ቋንቋ እንደ አረብኛ የለም። ምን አሉ ታውቃላችሁ? አንበሳ ብቻ። አንበሳ በአረብኛ 40 ቃላት አለው አለ። በ40 ስም ነው የሚጠራው። አሁን እንዳልኳችሁ ሌት፣ ሐፍስ፣ አሰድ፣ ቀስወራ ይሁሉ የእንትን ስም ነው የአንበሳ። ከ40 በላይ 40 ቃላት ወይም 40 ስም አለው። እሺ። እና ይገርማል። የአረብኛ ሉቀት አልቁርአን ወሉቀት አልጀና ሉቀት አህል አልጀና ሰፊ አረብኛ ነው። ጠይብ አኢሻ ብንት አቢ በክር ዘውጀት ነቢ ስ ሰለም ቱከና ብኡሚ ዓብድላህ። ላኪን ዓብዱላህ የሚትባለው ልጅ አልነበራትም። በል እንዲያውም ስትን አኢሻ አልወለዱም ምንም ነገር። የዘጠኝ ዓመት አገቡ። የ18 ዓመት ሲሆኑ ስትን አኢሻ ነቢያችን ሞቱ። ቬሪ ያንግ እያሉ በጣም ወጣት እያሉ ነው የሞቱ። ስለዚህ አልወለዱም። ግን አንድ ቀን ለነቢያችን ምን አሉት? ያ ረሱላላህ ሊማዛ ላቱከኒኒ፣ ለምን ቅጽል ስም አታወጣልኝም? አቡ ፉላን እሙ ፉላን እንደሚባሉ ለምን አንተ ደግሞ? ከዛ በኋላ ነቢያችን ምን አሉ? አንቲ ኡሚ ዓብድላህ ብለው ሰሟት። ኡሙ ዓብድላህ ከየት አመጡት ይህ ስም? የእህትዋ ልጅ እህትዋ አስማእ ቢንት አቢ በክር፣ ይህቺ ደግሞ ዓኢሻ ቢንት አቢ በክር። የአስማእ ልጅ አንድ ቀን የእሱን ታሪክ የነገርኳችሁ ዓብዱላህ እብን ዙቤር የሚባለው የእህትዋ ልጅ ነው ለዓኢሻ። በሱ ከንዋት ማለት ነው ረሱል ሰለም ኡሙ ዓብድላህ ትባላለች ማለት ነው። ስለዚህ ግዴታ አይደለም ኡሙ ፉላን አቡ ፉላን ኡሙ ፉላን አቡ ፉላን ልጅ እንዲኖርህ ግዴታ አይደለም። እሺ፣ ወደ ተፍሲራችን ከመሄዳችን በፊት አንዳንድ ነገር ለመናገር ነቁል ሊነቢይ ሰለላሁ ዐለይሂ ወሰለም፣ ለነቢያችን ሰለላሁ ዐለይሂ ወሰለም 9 አጎት ነበሩት። 9 አዕማም ያኒ የአባታቸው ወንድሞች፣ ወስተ አማት የአባታቸው እህቶች። ስንት ሆኑ? ይህ 9 ወንዶችና 6 ሴቶች አጎቶቻቸው ናቸው። እነዚህ ስንት ሆኑ? 15። ኦኬ። ይገርማችኋል፣ ከወንዶቹ የነቢያችን ሪሳላ ነቢያችን ሰለላሁ ዐለይሂ ወሰለም ረሱል መሆናቸውን የደረሱ 4 ብቻ ናቸው። 4 ብቻ የነቢያችን አጎቶች 4 ብቻ ናቸው ሪሳለተ ነቢይ የደረሱ። ያኔ ማለቴ ነቢያችን ሰለላሁ ዐለይሂ ወሰለም 40 ዓመት ሲደርሱ ነቢይ ሆነዋል አይደለም? በዛ ጊዜ የነበሩ 4 ብቻ ናቸው። ማን ናቸው? አልዓባስ እብን ዓብድልሙጠሊብ፣ አቡ ጣልብ እብን ዓብድልሙጠሊብ፣ አቡ ለሀብ እብን ዓብድልሙጠሊብ፣ ሐምዛ እብን ዓብድልሙጠሊብ። ሁለቱም አሰለሙ አለሁ ሐምዛ ወልዓባስ ወደ እስልምና ገቡ፣ እስልምናን ተቀበሉ። አቡ ለሀብና አቡ ጣልብ እምቢ አሉ። በጣም በተለይ አቡ ለሀብ ከባድ የነቢያችን ጠላት ነበር። ሁለቱም ሳያሰልሙ ሞቱ። አቡ ሐምዛና አልዓባስ በእስልምና ውስጥ ሙተዋል ማለት ነው። ወሚን አማቲሂ ከሴቶች ደግሞ የነቢያችን አጎት ሴቶች ደግሞ 6 ናቸው። ለም ቱስሊም ኢላ ሰፊያ ቢንት ዓብድልሙጠሊብ ወይቃል ዋሕደ አርዋ ስማ አርዋ ቢንት ዓብድልሙጠሊብ እሷም አስልማን ለሽ ይባላል። ላኪን ዑለማዎቹ የተስማሙበት ለሰፊያ ብቻ ነው። ሰፊያ ማን ነው? ሰፊያ ኡሙ ዙበይር እብን ልዓዋም ለእሙ ሽ ስሙ ዙበይር እብን ልዓዋም ሚስትና የዓብዱላህ እብን ዙበይር እናት ነች። ሰፊያ ቢንት ዓብድልሙጠሊብ። ኦኬ طيب بعث النبي صلى الله عليه وسلم في قوم يعني نبياتين رسول هونو سيلاكو يتلاكو يتلاكو باتشو هزبوش سكرام نبرو ما انو يسكروا اندموش نبياتين ادلوم سكرام نبرو نبياتين نايمزلو اجو عندك ان يا اخ الله يي مصحف كفته مان بابو كوبت اما دقن ياكونو አንድ ሰው መጽሐፍ ወይም ደግሞ ሐዲስ ቁርአን ከፈት አድርጎ እንዴ አላህ እኮ እንደዚህ ነው የሚለው ነቢያችን እኮ እንደዚህ ነው የሚለው ይላል። የአረብኛ ቋንቋ እኮ እውቀት የለውም። አንዱ ምን አደረገ ታውቃላችሁ? ሐዲስ ቡኻሪ ከፈተና من عليه أوتي النبي صلى الله عليه وسلم بطفل قالوا بصبي نبياتك صلى الله عليه وسلم عند حصان تنشي عند أمت حصان أمتطلاتشونا نبياتشن أكفوت مالتنو هون من إلى الحديث أوتي النبي صلى الله عليه وسلم بصبي أو بطفل فبال عليه شنبت مالتنو هون سو يوم عليه أنت نبياتشن كون لحصان شنبت عليه بلو ترقومه نزي نوم يسلو هذا لا الضمير رجعه إلى النبي صلى الله عليه وسلم نبياتشن كو شنوكو لزال هتسانو شنوبت نزي نوم يسلو أوتي النبي صلى الله عليه وسلم بطفل فبال عليه من الذي بال عقل ما يقبلم لسانون يشانو لكن السوق التابع بقوانكو عربين يهيدنا نبياتشن نو يشانوت منام بلو ترقومه نا بتام سدو تنقرو نا أهون دمو من دنو ملو النبي بعث النبي صلى الله عليه وسلم في قوم سكارى يسكروا سوش نبرو بمكة تقلالا من دنو من تأتونو يسكروا بشركنا بكفر يسكروا سوش من دنو يسكراتشو حب الآلهة سوستمتو سلسا إله بكعبة زريا نبرو ليان داندوكان عند إله ليان دان لك أبيلا عند إله بمولو بإنشاتنا بتاوتن سمينت منامن يتسرونا شو سكروا بحب الآلهة من الخشب سبحان الله أهن أنت داعية لسلاموش سيلوكو بتقام تتقلل له كتقطب تتقلل له كسدبو تتقلل له انبي ان نقبلهم قالوا بتام تقطالله تناددالله نبياتين يتلاكوت لمان نو لمسلموش ادلم لنذا بتاوت املكوت يسكروا سوتش اعوذ بالله بعث النبي صلى الله عليه وسلم في قوم سكارى بحب الالهه من الخشب واكثرهم على سفه من عقولهم ابزانيو دومو ابزانيو تشقرشوش የጭንቅላት ጉድለት የነበራቸው ማለት የጭንቅላት ጉድለት ማለት እብዶች ማለት አይደለም ያኒ አስተሳሰባቸው ምን አዋቂ የማያስበው ሰው ነበር እና አቡ ለሃብ እና አቡ ጃህል እና ምን ሁሉም የቆረሽ እንትን ህጽ እብድ እንጂ ጤናማ ሰው የማያስበው ነው የነበራቸው የነበሩት እንዴት በሉኝ ወንድሞች اسمعوا ماذا يقول الله سبحانه وتعالى الله بالقرآن من علاجه مسألته يقر ما لالي واتخذوا من دون الله آلهة لعلهم ينصرون يعني الله انتتو انشأت منامن تأوثارقو إلى هاتشن بلو يسجد الله شوال انو بتام يميرو دواتشو يمسلات شوال انشأتوشو هبل عزة منات ثار منامن يميبالو يردونال يهونون يسوتونال يرزقون البلو انتني لالو عليه لا يستطيعون نصرهم يعني النزا انشاتوش اندي لردو يتشلالو وهم لهم جند محضرون انشاتوشو الهوشو يوم يتأبقوت ما نوم يتأبقاتشو سووشو تأبقاتيوش عند سو متو ناي سبراتشو عند سو متو بقسات ناي قاتلاتشو عند سو متو منا من ذهب بلاشاتشو لتنا كال سووشون ኢላሃቸውን የጠበቁ ከዛ ለኢላሁ ደሞ ይሰግዳሉ አላህ እኮ ነው የሚለው ወንድሞች እየተገረመ እኮ ነው የሚናገረው ወተኸዱ ምን ዱንላሂ አሊሃተን ለዓለሁም ይንሰሩን يعني እነዚህ አሊሆች እኮ ልጅ ከፈለግን ይሰጡናል ርዝቅ ከፈለግን ይሰጡናል ጦርነት ከመጣ እንድናሸንፍ ያድርጉናል ይላሉ لا يستطيعون አይችሉም እንዴት አይችሉም لا يستطيعون نصرهم وهم يعني ان الذي سوتش قريشوت لهم لان الذات اوتوت جند محضرون مشرشه من الله سبحانه وتعالى يا محمد نعم فلا يحزنك قولهم انا نعلم ما يسرون وما يعلنون ابشر يا محمد انت على الحق ان الذي شنقلاطاتشو يساتو انشط طربو يسون قرص يادرغونا يني اله نو بلو لتنا قن يسجدلتال እሱ ደሞ ይጠብቀዋል ሰውየው ራሱ ኢላሁን ይጠብቃል ይላል يعني هم قريش الذين يحرسونهم من سوء من كل سوء لا أنهم يحرسون أنفسهم إلهوت شكرا ساتشوي أبوكم أليس هذا سفهم في العقل لأن أنت نوتياكو يه يتشنك الله قدلت هذا اللي وندموش إنش أتربه ست قزاو تأبك أنش كمتلو أنت تأبك والله كزاو لا تقزاو والله هذا سفهم في العقل. أوكي طيب أول من آمن بالنبي صلى الله عليه وسلم أردتنا أتشو نبياتشن رسول هنو سلاكو مجمّر يا بسوستك أن يأمنوا أردتنا أتشو خديجة أولهم ثم أبو بكر ثم علي ثم زيد بن حارثة يا نبياتشن باريا ينبرو وهلا نسعي وتتمالتنا نزي أردتنا يا سلمو أهون نزي أردت سلمنا تقبلو سلمنا تجمّره الله سبحانه وتعالى قرآن ورده من هلي يا رسولنا نعم تنسنا مجمّر يا دعوه بزمودوتشه جمّر تملكتو وندموتش أهون أبو أنيس وندمو أغوتو أكستو ببدعنا بشرك تزفك أو يالو مسجد هيدو دعوه يدرقال لمسالي إبراهيم سراج مستوات سقدم اللي جوتشو حجاب يالله تشوم وانديو محمد اي سقدم النزيبة بيتاس كمتو ازا مسجد هيدو جالي هيدو دعوة درقال ايه متعال واندموش اي متعام هنا قل ما هون يلبتم سلزي مجمّر يا مجمّر يا بقونه يالله تشو مست بسوات جمّر الله صلاتوا دينوا اخلاقوا حجابوا سنة سرعة ترقالج لجوتش كذا واندموش اهتوتش قربت بزينهم تجمرو من قالوا الله سبحانه وتعالى وأنذر عشيرتك الأقربين عشيرتك الأقربين زمد أزماد كربي هونو بالنس جمر هيدنا دعوة درقالجو واخفض جناحك لمن اتبعك من المؤمنين يولاجو الله اندي ترقو مسمر ياسيزات شوال لنبياتشن هيدنا بزمد أزمد بكرب زمد بقربت بكبيلة جمر قن الشيبلو يامن الله يانتن كنف أو دكلت من ما تنوي كنف يتواضع يتهتنا يكبر يعني بتقام شكان أتهن الشي واخفض جناحك جناحك مالزي نبياتشن كنف يلا تشوم يتهتنا كنف أسايات شو شكاناتهن راف نقراتهن لينهن واخفض جناحك لمن اتبعك من المؤمنين فإن عصوك انبكالهس فقل إني بريء مما تعملون وتوكل على العزيز الرحيم إلى الله سبحانه وتعالى سبحان الله نا وأنذر عشيرتك الأقربين واخفض جناحك لمن اتبعك من المؤمنين فإن عصوك انبي أشفرين بلو انبي كالو يانت رسالة أنك أبلهم كالو فقل إني بريء مما تعملون إني كزي يلهبتم الله يالين دعوة أدرك سبكات شوب كان يالين وتوكل على العزيز الرحيم على شو إشي بلو نبي عشان كبيتها شووتو بزام كاب صفا صفا ام بالو الله دلم صفا والمروه الزهدنا حزبون سبسبو مجمرا يعني زمورچاچونا اغوتچاچو منامن دزي بمولو سبسبواچو فجمع النبي صلى الله عليه وسلم وقال لهم اني ارسلت اليكم بتوحيد الله الذي خلق السماوات والارض والا يعبد غيره نزاريت يمطحوت الله لكوني يمطحو قريشوش الله ياكم يمياكو الطاوت انه بل عزام يبالو بتشانو يمياكو الله منو الله والله عند الله سماينا مريت فطري زناب يميامطا لج يميسط يمياموتنا يمخلق الله جيتا اسو بتشان تغزو بلو نبياچن دعوه ادرغو مجمر دعواچو يهنو سو سبسبو بقى تناغرو ما نالزا أغوتاچو أبو لهب الله أغوتاچو أبو طالب الله حمزة بن عبد المطلب الله أبو بكر الله من الله كلهم صحابة الله ذا بمون مشركوش ناتشو ገና አላሰለሙም። የሰለሙ አራት ናቸው እንዳልኳችሁ። የወላችሁ አላህ ሲልዕነው ነው፣ አላህ ሲረግመው፣ አላህ ሲቆጣበት ይህ ሁሉ ሰው አፉን ይዞ ዝም ብሎ እያለ አቡ ለሀብ አሙ ያባቱ ወንድም እሱ ተናገረ። ጥሩ ቢናገር ጥሩ ነበር ላ ወይም ተከራከረኝ ቢለው ያ ሙሐመድ ምንድነው ይህ አዲስ ኢላህ ያመጣኸው አንተ? የአባቶቻችን ኢላህ ምን እናርገው? ያንተ ኢላህ ምንድን ነው የሚመስለው? ምንድን ነው ያለህ ብሎ የክርክር ነገር ቢነሳ እንኳን ጥሩ ነበር ላ በስድብ ጀመረው። ምን አለ? ተበለከ አሊሃذا جمعتنا ለዚህ ነው የሰበሰብከን? ክሳራ የአላህ ያጥፋህ፣ ክሳራ በክሳራ ሁን፣ ሸር ብቻ ይምጣህ። አን ተበት ማለት በኋላ ገልጸዋለሁ። ተብ ማለት ተባ ተብ ይኸው ትርጉሙ። فانزل الله سبحانه وتعالى سورة المسد سورة المسد አወረደ ተበት የዳ አቢ ለሀብ ወተብ الى اخر السورة فلما سمعت زوجته يهن سورة سيورد سورة بمولو لما نو لأبو لهب نا لميستو نو سدب نا لعنا يجهد نفس وش مهنا چون يمين اگر سورة نو ميستو سمعج يا أبو لهب ميست من تبالا لك أم جميل أم جميل تبالا لك نا سمعج تقوطا تنددج تلك دنگايزا ودا نبياتي صلى الله عليه وسلم متاج ነቢያችን ሰለላሁ ዐለይሂ ወሰለም ከአቡበከር ጋር አንድ ቦታ ቁጭ ብለው ያሉ ሰይድና አቡበከር በጣም ፈሩ። እሙ ጀሚል ትልቅ ድንጋይ ይዛ መጣችና ልትጨፈልቃቸው ለነቢያችን። ከዛ በኋላ ምን አሉ አቡበከር? ያ ረሱላህ እሙ ጀሚል እኮ ትልቅ ድንጋይ ይዛ መጣች ልትጨፈልቅህ ነው። ተዋት ተዋት እባክህ አሉ። ይውልህ ምንድነው ያለው አላህ ሱብሃነሁ ወተዓላ? ወንድሞች አሁን ስቀራው የነበርኩ እንትኑ መጀመሪያ እምቢ ካሉ ምን አለ? ፈኢን ዐሰውክ ፈቁል ኢኒ በሪኡ ሚማ ተዕመሉ። ላኪን ከዛ በኋላ ያለው አያ ተመልከቱ። ወተወከል ዐለል ዐዚዝ አልረሒም፣ በጣም የማይሸነፍ ዐዚዝ የሆነው ጌታ በሱ ተወኩል አርግ አይደለም ያለው? ናም። አሁን አቡበከር ፈርተው እረ መጣች ልትጨፈልቅ ነው ሲሉ ተዋት ባክ አላሁ ሰየምናዓሃ الله اللي كلكلاتنا اياك اربات مودني بدفرت اندزي ساين قساقسو نبياچ اندزي حالو تلقو دنگاي متتا ود فيتاچو ستقرب تدحرجت فرچنا تربكبكت تنقطقطچنا ود وحالا تملسچ دنگايون طالچ من تكست وندموچ ملائكه اندزي حبططو ليگدلا سيفلق سوا فرتا تملسچ معناتنو إذن الله سبحانه وتعالى يهجن سورة. فأول من رد عليه إذن أبو لهب عمه، تبا لك ألي هذا جمعتنا لكم نقر مثلا نجي عند إلهنا ولثلنا يسب السبك. فلما سمع زوجته أم جميل حملت حجرا كبيرا لتقتل النبي صلى الله عليه وسلم. وقال سبحانه وتعالى ود سورة وستنقبة تبت يدا زيلاي تجويد يمتمارو سووچ يهچن الف الف مد يدا الفون تبت يد ابي كالك بتام ظلم نو بتام اياون بتام زلمكو تبت يد ابي تبت يد ابي رهاب كالك لابد الف موطات علبات يدا ايش معنى يدا من ليونت الله يد مالت عند اج نو الفو كانببكو كن يدا ሁለት እጅ ሆናል። አላህ ደሞ የረገመው የሁለት እጁ ነው። ተበት የዳ አቢ ለሀብ تمام እሺ قالوا لماذا سماه الله بكنيته ابي لهب لمن الله سبحانه وتعالى عبد العزى نو اسمه شو عبد العزى نو ابو لهب ደሞ ይሉታል لمن بعبد العزى اي تراهم الله سبحانه وتعالى تبت يدا عبد العزى لمن ايلم قال بعض العلماء ان اسمه عبد العزى اسمه الصحيح عبد العزى نو والله لم يحب أن يسميه عبد العزى، لأن لا يوجد إنسان يكون عبد للعزى، بل الكل عبد لله سبحانه وتعالى. الله يقول السبتشا جيتا مهننو، الله يقول السبتشا إلهنو، لإن جات إله مهن نقر بحقيقة يلم سلليل عبد العزى قال الله سبحانه وتعالى انقدي يا عزى باريانو بلو ما سكر مالتنو يهدمو بتقام يقمك ألنو من دنو عند سوي الله باريانو انجي يا انشاتنا يتأوت باري ايهونم الله سبحانه وتعالى يهنتتو أبو لهب علي تبت يدا أبي لهب يه عندن مفسر وش يالوتنو للا مفسر وش قن يالوت من دنو وهو الصحيح يتنكر دمو أهون يملو نقرنو قال لما كانت كنيته التي يعرف بها أبي لهب كل سمياكو بأبي لهب نو بعبد العزة يوقوم بأبي لهب سلم يوقو عليه والنار ذات لهب جهنم دمو نبل بالي اللبات نو لهب مالت دمو أبي لهب مالت كل نبل بال لهب مالت نبل بال مالت نو من لمن دون لزي طرت وبتو بمنو بقى اسات نبل بال يمسل نبر بتام بيچا عينت اندزي نج وبت يالو الله جن بمطفو نجر ترجمه نو يطراو ابي لهب سمونو جهنم دمو ذات لهب نج نبل بال يالا اسات نج هلتم دي تطبقو ناسب اسمه مع مآله مآله من مالتنو مچرشا مي جبابات جهنم إن سمو هلتم تسمامو مآله التي يدخلها يدخل فيها وهي نار جهنم. إذن تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب أبي لهب ذات لهب هلتم تسمامو مكناتم اجرشا ما رفيا ومهونو جهنبنو شمو دمو يجهنب سمنو أبو لهب. يميغر ماتشو نغر عندان ده عربو چالو دينين الله چو كومنيزم منامن يميكتلو ويم علمانيين دينين بدين يمياشفو عند كويتي كونو يكويت سونو واند ولدنا فاسق فاجر نوسو اي سقدم منم نغر يلو منالي انديت نو الأسماء العريقة العربية بتقام وبتي هاللو يا باتو تشاتشيني آياتو تشاتشين سمكو أهوني مياوت أو سوتات بلو لليجو يولدو لجو أبو لهب لو أعوذ بالله للاسماء تو أبو لهب لو تقرره ماتنو سو ثو ثو ألوث لا أبو لهب إيه أبو لهب كو ما شاء الله يا رب جغنوشي نبرو لأن أبو لهب ناتشو منام بلو أبو لهب لو من على أندو سنقر ويمكرون ويمكر الله والله خير الماكرين. السياسة سبو لجو يا أبو لهب سران دي نورو يعني كافر هونو من آمن دي هونو يا السبو عدلم لكن يا الله انتنو دمو يا الله دمو من أدرقه لجو أدقنا أصبح من أكبر دعاة الإسلام لجو أباتو موتو لجو قرآن حفظو حديث حفظه تعلمه تلك داعية هنا سويه ويمكرون أنت تحسب عليه ما مدفوع ويمكر الله الله دمه لأنت مدفوع تحسب بها والله خير الماكرين سلزي لجوبة أم دعاتكم يبالوا بكويت يقولوا أندو السنو سبحان الله العظيم هندوا من على شالو كارجزج بهلاكنو بهدي الله ولج كولد كت الرحمن اللي والله عليك الرحمن الله سمنو عبد الرحمن نوينجي الرحمن يبالو سو سم يعني الدنيا كتفترت سكهون درس الرحمن يبالسو الوتام الله منعه هذا الله الرحمن يبالو الله راسو بتشان هذا الرجو اندزي هذا كنا سبات تور نسمن تور سيدرس لجو بهدوة تقاتله بقى تقاتل تفندى الرحمن اللي والله سلالج الله دمو أكاتله بهدوة موتج لجوم موت مالتنو كنا قال لأشون دموج إذن أبو لهب تبت يدا أبي لهب والنار ذات لهب وهو أبي لهب ولتم تسمعمو إشي تبت من مالتنو تبت معنى تبت يا جماعة بمولو بچنق لعطاك يالو شر بزيه مظل أسكمتوت بزيه سلتك أسكمتوت تبت يميلو تبت مالت حلكت خسرت بمولو الشر يتبالو شر يتبالو نقر بچنق لعطاك يالو بأوقتاك يالو سبسبا تبت تبقوا عليك يمالتنو تبت نبقنا أبو لهب نبياك نسي سدباتشو هوتن خسارة لجهن مستهم أنتم من منم هلوم كسارة كسارة هلاكي هون بلولي رقم ما تشو الله من علي تبت يدا أبي لهب وتب إذن تبت يقولون هي هلك هلاك وخسارة وأدخل كل خيبة وخسران تحت مظلة تبت اللي تبالو يشر نقروش الزاس كباتشو الله سبحانه وتعالى بليلة قرآن من عليه سلة تبت تب قال سبحانه وتعالى وما كيد فرعون إلا في تباب تبت مالتنو يا فرعون نقر كهل ما تشرشه كسارنا جهنم نو عليه وما كيد يعني انتنو فرعون يفلقوا المدفون نقر بياسب مدفون نقر انتن بيادرق ما تشرشه خسارنه وما كيد فرعون إلا في تباب يقول سبحانه وتعالى في آية أخرى وما زادوهم غير تتبيب إذن تتبيب تباب تب هلوم عندك ألو غير تتبيب يعني غير خسارة نزه سوشكو نبيون بنبيو أنام ننبلوهم بيالكو من ألا خسارة من شمر الله شو من إلى الله سبحانه وتعالى إذن تبت يدا ولت جمالتنا تبت يدا وتب على الدقنا لم ندقمه تبت وتب قال العلماء تبت عن دوا تبت له دعانه الله يرقمونه اجتشهن كسارا يهونو شي دعاء درق الله سبحانه وتعالى اندقنا دعو راسو تقبلو الله وتب عليه قلت يا دركو الدعاء تقبيو الله يعني ايش ابو لهب سماين مريت بهر شرق هلو بيتطبقو ابو جهب ابو لهب جنة يقبب تب مالت خلاص تفت سأما نقرو مجمرا رقمو تبت يدا اجهن كسارا يهون وتب بل خلاص تكبي وله أسلك وله أنت جهنم سونا الله أكبر وأن الخسران قد نزل بك يا أبا لهب يفلقوا سو بالسبسب كجهنم ليادنهم فالإمتشل سو يلم والمراد باليدين الشيء الله سبحانه وتعالى هل تأجون يرقموا لا أبدا من يرق الله تعالى الله سبحانه وتعالى أبو لهب هل تأج ذات نعم يقول يدين مالت ذاته نفسه أبو لهب مالت بأربين يقولون يدك مالت نفسك مالت للا آيات أسأل الله شنان دي قباتشو الله من عليه ذلك بما قدمت يداك من مالتنا والنموش بامارنا ترقم وثبله ذلك بما قدمت يداك أنت راسه يدرك وانجل يسلفك وانجل لو إجه مالت على اللمزي كان يقال لك شو النموش يداك مالت إجه مالت على اللم لكنه بقوان قوان لزي مسلال لكن يداك مالت أنت راسه يسلفك ومتفسر مالت لو قالو إذن تبت يدا أبي لهب وتب بالله عليكم إني በጣም ያስቆጣኝ ነገር አለ ወንድሞች በጣም የሚያናድደኝ አሁን ስንት ሆነዋል 47 ደቂቃ እሺ 7 ደቂቃ ንበልስ የቁርአን ቂራአ ነበር 40 ደቂቃ ሁለት አያ ብቻ ተበት የዳ አቢ ለሀብ ወተብ አሁን ከአንድ ግማሽ ሰዓት በኋላ ጥያቄ ብጠይቅ ስለነዚህ ዝም ብስትሉ አናድድም ወንድሞች? እኔ እኮ አሁን ፍርጥርጥ አድርጌ ነው የገለጽኩት። አሁን ተበት ትርጉሙ ገለጽኩት፣ የዳ ትርጉሙ ገለጽኩት፣ አቡልሀብ ማን ነው ገለጽኩ፣ ሚስቱ ማነች ገለጽኩ፣ ለምን አቡልሀብ ተባለ ገለጽኩ፣ አላህ ለምንድን ነው በአቡልሀብ የጠቀሰው ገለጽኩ። በአማርኛ ነው የምገልጸው ያለሁ፣ በፈረንሳይኛ አይደለም። አሁን ከአንድ ሰዓት በኋላ አምስት ጥያቄ ብጠይቅ ዝም ትላላችሁላችሁ። በጣም ያናድዳል፣ እውነቴ ነው። ስለዚህ እኔ የኔ ንግግር በንፋስ እየሄደ ነው ማለት ነው። እሺ ልቀጥል። ኢዘን ተበት የዳ ማለት አንተ ራስህ ነፍስህ ማለት ነው እንጂ ሁለት እጁ አይደለም ብለናል። ቀጠልና አላህ ማ አግና አንሁ ማሉሁ ወማ ከሰብ። አቡ ለሀብ ሀብታም ነበር። ሀብቱ በሁለት ከሁለት ምንጭ ነበር ሀብቱ። አላህ ደግሞ በቃ በደቃቅ ነገር ነው የገለጸው። ሀብቱ ነበረው ከአባቱ የወረሰው። ማን ነው አባቱ ወንድሞች? አብዱል ሙጠልብ የነቢያችን አያት ከአያቱ ከአባቱ የወረሰው ሀብት ነበረው። እንደገና ደግሞ በንግድ ያስገባው ገንዘብ ነበረው። ስለዚህ ከአባቱ የወረሰው ገንዘብና እሱ ነግዶ ያተረፈው ገንዘብ ሁለቱም አላህ ምን አለ? ማ አግና አንሁ ማሉሁ። ማሉሁ ማለት ከአባቱ የወረሰው ገንዘብ በይዝ የሆነው እንትኑ ገንዘቡ። ወማ ከሰብ እንደገና በዛ ገንዘብ ትጃራ አድርገው በንግድ ገብቶ ያተረፈው ሁሉም ገንዘቡ ማለት ነው። አልጠቀመው። መቼ ነው የማጠቅመው? የውም አልቅያማ፣ በቀብር፣ በአርድ አልማሕሸር፣ በጀሀነም ጠቅላላ ገንዘቡ ከአባቱ የወረሰው በንግድ ያመጣው በምን ያመጣው ሁሉ በሐላል በሐራም የሰበሰበው አልጠቀመውም። ኸላስ አልተገለጸም ወንድሞች? ወይስ ግልጽ ነው? ማ አግና ማለት አልጠቀመውም። አንሁ ለሱ አልጠቀመውም። ምንድን ነው ያልጠቀመው? ማሉሁ ከአባቱና ከእናቱ የወረሰው ገንዘብ። ወማ ከሰብ፣ ከሰብ ማለት በንግድ ያተረፈው ገንዘብ አልጠቀመው። طيب من هنا لابو لهب سيصلى نارا ذات لهب بك الله فرد اوردوال سيصلى سيصلى مالت خلاص فرد ستتشالو اسات وسط قبطو يكاكلال يصلى مالت يكاكلال مالت نو يتأبسال لمسالي باك هل انتنو سقاو تتأبسي او صلي صلي صلي يعني تبسو مالت نو إذن أبو لهب بإسات وستليت أبسنو يا إسات دمو بتام كباد نبل بالي اللات يموك أجنا يا الدنيا إسات أجن سلسازت أنجزي هونتشو أو سبا جزي يهونتشو سبا إطف يهونتشو نتش نبل بالوا كزيه ودي ساوث أفريكا يميتاي نبل بالنو يسوا ازاي قبال سيصلى نارا ذات لهب. ان الله جزم جزم تمام من بعد نو قرت خلاص فرد اسا انه من اهل النار ابو لهب يجن يجهنم نو. قال العلماء تملكت وندموج قال العلماء ان سورة المسد من اقوى ادلة ان القرآن من عند الله. سورة المسد تلالك ما سرجاك مبالو قرآن كالله مهونون يمتملكت سورة المسد نج. لمن؟ لأن لو كان من محمد قرآنو كما نبياتشن بيهون نورو نبياتشن يسعفوتك على بيهون نورو قرآنو لو كان من عند الله وليس من عند محمد وليس من عند الله لتحدى أبو لهب وتحدت قريش. قريش إن أبو لهب የሙሐመድን ቃል ለማፍረስ ይመክሩ ነበር። ሙሐመድ ሰለላሁ ዐለይሂ ወሰለም ውሸታም መሆኑን በል ቁርአን ውሸታም መሆኑን ለማረጋገጥ ቢፈልጉ ኖሮ ምን ያረጋሉ? አቡ ለሀብ ያሰልማል። አቡ ለሀብ አሽሀዱ አን ላ ኢላሀ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብሎ ወደ እስልምና ከገባ ቁርአን ዋሸ፣ ነቢያችንም ዋሹ። እንዴት የጀሀነም ሰው ነው ብሎ አላህ ያፈረደም? ነቢያችን እንደዚህ አላሉ? أبو لهب متنا أسلمه أي أسلمه ከነጭራሱ አያሰልምም። ምክንያቱም ቃላቶቹ ከአላህ ናቸው። ጀሀነም የአላህ ነው። አቡ ለሀብ የአላህ ነው። ነቢያችን የአላህ ናቸው። እኛም የአላህ ነን። ስለዚህ ያሳለፈው ፍርድ ምንድን ነው? ያወረደው ፍርድ አቡ ለሀብ የጀሀነም ሰው ነው ብለዋል። ሊያሰልም ይችላል ወንድሞች? አይችልም። ኢዘን ትልቅ ማስረጃ ነች ሱረት አልመሰድ ቁርአን ከአላህ መሆኑ። ቀጠልና እሱ ብቻ ነው ጀሀነም የሚገባ ወንድሞች? ወምራአቱሁ ሀዘ ቱሰማ ዋወል አጥፍ ያኒ መሰለን አቁል ጃአ አቡ አኒስ ወሙሐመድ ወዓብዱላህ ወፉላን ወፉላን ዋው ዋው ዋው አልዓጥፍ ያኒ እገሌ እገሌ እንድ ማለት ነው። እንድ ሙሐመድ እንድ ፉላን እንድ ፉላን የምትለው ማለት ነው። ኢዘን ወምራአቱሁ እዚህ ደግሞ ወምራአቱሁ ሰተስላ ናረን አላለም። አላህ የታወቀ ነው። እሱ ጀሀነም ይገባል። ወምራአቱሁ ያኒ ጀሀነም ልትገባ ነው። ግን ምን ጠቀሰ እዚህ? መጥፎ ስራዋን ጠቀሰ አላህ ስብሃነ ወተዓላ። ወምራአቱሁ ስራዋ ምን ነበር? ሐማለት አልሐጠብ፣ ሐማለት አልሐጠብ እንጨት ትሸከም ነበር፣ በእንጨት ትሰራ ነበር። ሊልዑለማ ተፍሲራን ለዚህ አያ ሁለት ተፍሲር አላት። ሁለቱም ደግሞ አያው ትሸከመዋለች። ያኒ ይህች አያ ሁለት ትርጉም አላት። ሁለቱም ደግሞ ትክክል ናቸው። አንደኛው ምን አሉ? ካነት ተሕሚሉ ሐጠብ ወአሽዋክ ሙእዚያ ወተضعه على طريق النبي صلى الله عليه وسلم ነቢያችን ከቤታቸው ወጥተው ሲሄዱ ጨለማ ነው፣ መብራት የለም። እሾህና እንጨት ድንጋይ ምናምን አምጥታ በዛ በመንገዳቸው ታስቀምጣለች። ነቢያችን ስለማያዩ ጨለማ ስለሆነ እሾህ ይወጋቸዋል፣ እንጨቱ ይወጋቸዋል። እንደዚህ ነበረች። ይህ አንደኛው ትርጉሙ ነው። ሁለተኛ ይህ አቅዋ በጣም ጠንካራ የሆነው ደግሞ ሐማለት አልሐጠብ ያኒ እሳት ትለኳኩስ ነበር። ምንድን ነው እሳት የምትለኩሰው? ፊትና። እሳት ማለት እዚህ ሐጠብ ማለት ፊትና ነው። የፊትና እሳት ትለኩስ ነበር። ምን እዛ ትሄዳለች፣ እዛ ቀቢላ ትሄዳለች። ሙሐመድ እኮ እንደዚህ እኮ ነው፣ ሙሐመድ እኮ እንደዚህ ነው። እንደገና በኒ ሰለማ የሚባል ትሄዳለች። እንደገና በኒ ምናምን የኒ ቀቢላ፣ በቀቢላዎች እየዞረች በቤተሰብ እየዞረች ፊትናና የነቢያችን ስም ታባላሽ ነበረች። ሐማለት አልሐጠብ ልክ እሳት እንደምትለኳኩስ ነው የጠቀሳት አላህ ሱብሃነሁ ወተዓላ። ኢዘን ሐማለት አልሐጠብ ሁለት ትርጉም አለው ብለናል። አንዱ እንጨት የእንትን እሾህና እንጨት የተሸከመች ነቢያችን አዛ ታደርግ ነበር። ሁለተኛ ደግሞ ቃላትና ያኒ ሰው ታጣላ ነበር። እዛ ትሄዳለች፣ የሙሐመድን መጥፎ ነገር ትናገራለች። የሌላቸው ነቢያችን ሰለላሁ ዐለይሂ ወሰለም ሙዘመመን አሰይና ትል ነበር። ሙዘመም መጥፎ ሰው፣ የተረገመ ሰው። ለነቢያችን እኮ ነው እንደዚህ የምትላቸው። ኢዘን ካነት ተሕሚሉ አሽዋክ ወካነት ተፍቲኑ በይነ ናስ ጠይብ። ከዛ ቀጥሎ ምን አለ አላህ ስብሃነ ወተዓላ? ይህች ሴት በእሳት ትገባለች ከባል ዋጋ፣ ግን ከዛ በላይ ሌላ አዛብ አላት አለ። ፊ ጂዲሃ ሐብሉን ሚመሰል ጂድ ማለት አንገትዋ ማለት ነው። ፊ ጂዲሃ ጂድ ማለት ዚያደተን ፊ ተብሺዕ ወሱረተሃ በጣም እሷን ስም ለማጥፋትና በእሳት የተቃቀለች ወተሕቂር ሀይአተሃ አልጂድ አልዑኑቅ ጂድ ማለት ምንድነው? ጂድ ወንድሞች አንገት። ወልመሰድ አልመሰድ ፊ ጂዲሃ ሐብሉ ሚመሰድ ሊፉን አልሊፍ አልመቲን አለዚ ፉቲለ ብሽዳ ገመድ በጠንካራ የተጠላለፈ ገመድ ነው። የፈለገውን መቶ ሰው መጥቶ ሊበጥሱትና ሊቆርጡት የማይችሉ ገመድ ነው። ይህ ነው ምን ይባላል? መሰድ ይባላል። መሰድ እሺ። እና ጀሀነም ውስጥ ገብታ በዚህ በአንገቷ ደግሞ በጀሀነም የተሰራ መሰድ፣ በጀሀነም የጀሀነም ገመድ ማለት ነው። ከእሳት የተሰራው ገመድ እንደ አምባር እዚህ አንገቷ ላይ ይጠቀለላል። ለምን ለምን ለምን ለአቡ ለሀብ እንደዚህ አያደርግም? አላህ ሱብሓነሁ ወተዓላ ላ ይህ ለሚስቱ ብቻ ነው የሚገባው። يعني سيصلى أبو لهب نار وستصلى معه امرأته النار التي تضع الشو في طريق النبي صلى الله عليه وسلم. هذه النار المشتعلة أيضا سيزيد الله عليها إيش في إذلالها وتحقيرها بأن يأمر ملائكته بأن يضع في عنقها حبل من مسد. إساتي تكتلج عند جناب أنغتوا መሰድ የተባለው ገመድ በእሳት የተሰራው እዚህ አንገት ዋላ ያንጠልጥሏል። ለምንድን ነው ብለን ብንጠይቅ እሷ ምን ታረግ ነበር? አንድ አምባር ነበራት። አምባር ነው የሚባለው ወንድሞች፣ እንትኑ የአንገት ሴቶች እስቲ መልሱ። እዚህ በወርቅ ወይም ብር እንደዚህ አንገታችሁ የምታንጠለጥሉት ሀብል ነው አይደለም ያ ሼክ? أما بامرني حبل نو ويني حبل نو يس أنبار نو من بالو حبل خلاص نقدي حبل بانجت يمي يادر قوتي ورق حبل نبرات السوا ورق والماز من أمني تسرى نبرات كان بيها تشنقا ينبرات لا تشان نانتن يتنسى من تل نبرتها قال لا تشو የኔ የአንገቴ ሀብል ወርቁ እያያችሁ ነው ትላለች። ለሰዎች እኮ ነው ለአቢ አነሃ እሸጠዋለሁ ወለኡንፊቀነ ተመኑሃ ፊ አዳወቲ ሙሐመድ ሰለላሁ ዐለይሂ ወሰለም። ይህን የአንገቴ ሀብል በመቶ ሺህ ነው በአምሳ ሺህ ነው ሸጬ ለሙሐመድ ጦርነት አደርገዋለሁ አለች። ያኒ محمدن لما اسكفت محمدن لما ورد باجت ارقوا الله عليك. الله من عليه لك بانتنو بانقتوا ينبرو حبل يسن متك يجهنب حبل ادرقوا الله تعالى. الله اكبر يا اخي قرآن ياوكو ستسجدوكو اهون اهون ستسجدوكو ليتي على سلاة متسجدو. الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين والضالين آمين. تبت يدا أبي لهب وتب ترقم يا وقع شنو هنا متسبرت. نعم والله. إذن أم جميل يا أبو لهب مست بانقت وأند حبل ينبر بورك يتسرى السن إشت وعلهن بزاقن زب كمحمد أرنة كفتر له سمونا ببلاش الله فقد متمتنا وطال له بلا تناقر نبر الزام الزام سات درس قن الله سبحانه وتعالى يجهنب سو مخونوان فردنا كذبها لا بجهنب دمو يأنقتوان حبل بنار اند ثكاو الله إنا قرال. يا جماعة إنيا مسلموش سوون لعنا لما رق التفك أدلنم نورنو كل نو حرام نو لعنة الله على فلان مالت كبر ونجل نو نديو نبي صلى الله عليه وسلم منالو عند سو لعند سو لعنة الله كالو يا لعنة لذا سو يما يقباو كهوني زرو زرو ودسو يملسنا راسو لا يكوش إلى اللعنة. لمثال إني لعنة الله على أبو أنيس كالكو. أبو أنيس مسلم مؤمن ما شاء الله مستقيم يلعنة الله يا الكوت نجر أي جبهم ودني ملسنا لعنة وبراسي لا يود قال انقديه ما نين يوم سو بلعنة مترات كل كلنا وعلى لم دي ولا شو تاكل لا شو. لكن أبو لهب بلعنة عند النت أراو يبقى قلب تشاد اللم أجرنا جنيلا. الله أكبر. نعم قلت تبت يدا في دولة شن قطر أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لها في دولة شن قطر أتشو بأسر أبزات شو أجر بشيمي قطر أجر الله. أبو لهب لعنة كوردك رقمان كوردك إساتي تأبسال كالك قرآن نزيه ميلو يالو. أبو لهب من خباثته يا أخوة كزامت فوسرا يسراو أبو لهب بدأت أمت فوسرا يسراو لنبياتشن ولت يا نبياتشن لجوش نبرو أم كلثوم بنت النبي صلى الله عليه وسلم رقية بنت النبي صلى الله عليه وسلم رضي الله عنهما والله وصلى الله على نبينا محمد ولتم نبياتشن رسولكم هنا تشوب فيه أبو لهب أقوتا تشوس لهوني أبو لهب دموه لتلجوش نبروت عتبة وعتيبة يمين بالو نبياتشن صلى الله عليه وسلم لأقوتا تشو لجوش داروات تشو يعني أتشوات تشو مالتنو أم كلثوم لعتبة رقية لعتيبة نكاح اني اسرو ستواتشو مالتنو بزي مهكل قنا سايقابو الناس ارق سايدرق اندزي يعني سايقابو نبياتشن رسول هونو رسول هونو مجمع كفروا مانو ابو لهب تبت يدالو ابو لهب نو مت ان ابو لهب من الاتشو يا عتبة الو لولجو ويا عتيبة رأسكما دون رأسي يعني من إيه أبابالنو يا عرب أبابالنو إني ما لك أتشوم ألك أتشوم إن أنت ما تتوقنيم إني مكن أنت أدر لهم إن أنت مكني أدر لأتشوهم رقيانا أم كلثوم كالفتاتشو رقيانا أم كلثوم كن أنت كالأبار الرأتشو أبار رواتشو ودابتاتشو يملسو አታግቧቸው አለበለዚያ እኔም አላቃቸውም ከኔ አይደለሁ አለላቸውም እኔም አንተ እናንተም ከኔ አይደላችሁም ያኒ ከፈር ቢአብናኢሂ ልጆች አይደላችሁ ማለት እሺ እሺ ብለው ፈቷቸው ማን ወሰዳቸው ወንድሞች الله اكبر عسى ان تكرهوا شيئا وهو شر لكم وعسى ان تحبوا شيئا وهو خير لكم والله يعلم وأنتم لا تعلمون خيري هنا وسومت عثمان بن عفان أم كرثمنا قبة موتج بات كسنت بوهلا ماتنو نارقية هتسأل نبرج أدقج النا أم كرثم ست موت نبيات دمو رقية دمو ستوت عندنا رقية عبد الله من بالو لجو ولدج النا لجو موتي السوام موتج نبياتكم من ألوت أم سلم يودوت يا عثمان ألوت لو كانت لنا ثالثة لزوجناكها سوستنيا سيت بتنورين سوستنيا سيت ليج بتنورين إدره نبر سوستنيا انقدي فاطمة نج علينا قبتش يا علم السنج السوا بلو انقدي أبو لهب لجوشن بيسيلو الله دمو يبلت ايه يجنا سو حياء مولاو خليفة النبي صلى الله عليه وسلم إن مرتو الله ستاتشو مالتنو إشي فلما أرسل النبي صلى الله عليه وسلم كفر أبو لهب وقال يا أبنائي رأسي دون رأسكما إن لم تطلق بنتي محمد خلاص ألاك أتشوم تألقوا ألاتشونا وطلق البنتين وأبدلهما الله سبحانه وتعالى خير منهما تزوجهما عثمان بن عفان طيب انديت نو يفتواتشو اندموش تملكتو انقديه عتبة انديت فتات لأم كلثوم عتيبة انديت لروك ايا فتاتش النبالسكي اما عتبة فتأدب كنبياتش انقا ادبا درقنا لجوان يزو لجتوا يعني أم كلثوم نيزو لنبياتش انبيتا سكمتو فتتشاتان له عليه بأدب أما عتيبة أدب بس ينبرو منطوق ينبرو سونو مجمّر درجة لنبياتشن بمنقدا قنياتشونا فيتاتشو لا يتفع للاتشو لنبياتشن تملكت واندموش لا أبو أنيس ولا لشيخ فلان لشيخ عبد العزيز نباز ولا لمفتي فلان هذا لم يركوت لنبياتشن فيتاتشو تفع للاتشو عندولو ولتنيا أنا كافر بما جئت به على تشو أنت قرآن يزهي متاهو با اللهم بانتم كفر الله عليه سوستنيا بنتك طالق على تشو يعني تليج دمو وسدات ኒካሁና እንትኑ አውርጃለሁ ጣለቅ ነች አለዋል። ይህ ሁሉ ስድብና ይህ ሁሉ መከራ በነቢያችን ፊት ጣለው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ብትጠለቅ ምንም አይደለም፣ በአላህ ቢከፍርም የራሱ ጉዳይ ነው። ላኪን ቱፍ አላቸው። ነቢያችን ምን አሉ? እጃቸው አነሱና አላሁመ ሰሊጥ አለይህ ከልበን ሚን ኪላቢክ አሉ። አላህ ብዙ ውሾች ነው ያሉት፣ አንበሳ፣ ነብር፣ አውሬ ምናምን ብዙ አውሬዎች አሉ በጫካ እኛ የማናቃቸው። ከነዛ ያንተ ውሾች የሆኑ ከባድ ከባድ አውሬ አንዱ ሰልጥለትና በዛ ግደለው ብለው ነቢያችን ዱዓ አደረጉ። ይህን ነገር ይህን ዱዓ አቡ ለሀብ ሰማው። ምን አለ አቡ ለሀብ ታውቃላችሁ? ሱብሓነላህ፣ ይህ የሙሐመድ ዱዓ መውደቁ አይቀርም። ያኒ በልጄ ይውላል፣ በልጄ ተግባራዊ ይሆናል አለና አንድ ቀን 100 ተሳፋሪዎች ናቸው ከመካ ርሕለተ ሽታ ወሰይፍ ያልነበራቸውም 100 ተሳፋሪዎች ለንግድ ብለው ከመካ ተነስተው ወደ ሱሪያ ሲሄዱ አንዱ ከነዚህ የአቡ ለሀብ ልጅ ዑተይባ የሚባለው ይህ አላህ ነቢያችን የተሳደበ በንግዱ የአቡ ለሀብ የአባቱ ንግድ ይዞ ወደ ሱሪያ ይሄዳል። አቡ ለሀብ የመካ ዘዒም ነው። ከነዛ አሉ ከተባሉ መሪዎች ነው የመካ። እነዚህ ተሳፋሪዎች ከመካ እየወጡ ሁሉም ሰበሰባቸው፣ 100 ናቸው። ሰበሰባቸውና ልጆቼ እና ወንድሞቼ አላቸው፣ ናም ታቃላችሁ፣ ሙሐመድ ልጄን እንደረገመ ታቃላችሁ። ይህ እርግማን ደግሞ በምንም አይነት ምክንያት ወደ ልጄ እንዲወድቅ ይወድቃል ምናምን አለ። ስለዚህ ልጄ እባካችሁ አደራ አደራ፣ ስትሄዱ አውሬ መጥቶ እንዳይበላው፣ ስትሄዱ ስታሳርፉ ስትተኙ በጥሩ ቦታ አስቀምጡት ብለው መከራቸውና እሺ ብለው ሄዱ። እንግዲህ የዘዒም ልጅ ነው አሁን ከሳቸው ጋር ያለው የመሪ ልጅ ነው ከነሱ ያሉ። ሄዱና አንድ ቀን ሄደው በአንድ ቦታ አሳርፈው በሙሉ እዛ ሲተኙ ሁሉም እቃዎች የነበረ እቃ በሙሉ ሰብስበው በአንድ ቦታ አስቀመጡትና እነሱ 100 ስለሆኑ እቃውን አክብበው ሰርክል አድርገው አክብበው ተኙ። ለዛ ዑተይባ ግን በመሀከል ውስጥ አስገቡት። እቃዎቹን ቆፍሮ በውስጥ መሀከል አስገብተው እቃዎቹን ፊቱ እንትኑ ጀርባው ላይ እንደዚህ እንትን እንደማይታይ አደረጉት ማለት ነው። በደንብ ተኝተው አደሩ። ጥዋት ገና ፀሐይ ሳትወጣ ያኔ ፀሐይ የወጣች አንድ አውሬ ከጫካ መጣ። እነዛ ሰዎች ሲናገሩ አውሬው አንበሳም አይደለም አሉ፣ ነብርም አይደለም አሉ፣ ያኔ ዝሆንም አይደለም አሉ፣ ምንም አይነት አይተነው የማናቀው አንድ ትልቅ አውሬ መጣ አለ። ከአላህ ተልኮ እኮ ነው። መጣና አብዛኞቻችን ተኝተን ነበር፣ ሸተተን አለ። ይመጣና ብሎ ይሸትታል፣ እሱ አይደለም። እንደገና እዛ ይሸታል፣ እርሱ አይደለም። አንዳንዱ ደንግጦ ይነሳል፣ ይሸሻል። አንዱ ደንግጦ ይነሳል፣ አንዱ ደግሞ ይተኛል። እዛ ሁላችን አሸተተንና ዑተይባን አጣ። ከዛ ዘሎ ወደ መሀከል ገባ፣ እያሸተተ ነው። በውስጥ አገኘው። በእጁ እንደዚህ አድርጎ ወደ ላይ ወሰደውና አስቀመጠው፣ አስቆመው ማለት ነው። አንድ ጥፊ ነው የሰጡ አሉ። አንድ ጥፊ በእጅ አድርጎ ወርጎ ጥፊ ሲሰጠው አንዳንድ ዑለማዎቹ በሁለት ከፈለው ይላሉ። አንዳንዶቹ ደግሞ አጥንቱን ስብርብርብርብር ብሎ እዛ እያየው በአይኑ ህዝቡን እያየው ከሱ የሄዱ ሰዎች እያዩት አጥንቱ ተሰባብሮ ጭፍልቅልቅ ብሎ እዛ ሞተ። አንዳንዱ ደግሞ ምን ይላሉ? አንድ ጥፊ ሲሰጠው በሁለት ከፈለው ይላሉ። አላ ኩል ሓል ይህ አውሬ የአላህ መልእክቱ አድርጎ ልጁን ገድሎ ሄደ። ያው አቡ ለሀብ ያለው ይህን እርግማን ወደ በልጄ እንደሚወርድ ያኒ ጥርጥር የለኝም ይል ነበር። አላሁመ ሰልጥ አለይህ ከልበን ሚን ኪላቢክ ጠይብ። አሁን ወደ አቡ ለሀብ እንሄድ። አቡ ለሀብ ይህን መጥፎ ስራ የሚሰራ የከፈረ ከይፈ ማት? እሱ ራሱ እንዴት ሞተ? አቡ ለሀብ እንዴት ሞተ? ተመልከቱ ወንድሞች፣ ዑለማዎቹም ላሉ ኢነላሀ ዩምሂል ወላ ዩህሚል። ያዘዋት ይህች ነገር ድሮ የተመሰለች ምሳሌ ነች፣ እውነተኛ ነች። ደግሞ አላህ እድል ይሰጠሃል፣ አላህ ትንሽ ይቆያል ይጠብቅሃል እንጂ ችላ አይልም። አላህ ስብሓነ ወተዓላ በስ ዩምሂል ዩምሂል ማለት ጊዜ ይሰጠሃል እንድትመለስ፣ ግን ችላ ብሎ ጀርባውን ስጥቶ አይሄድም አላህ ስብሓነ ወተዓላ። እንዴት ማተ? እንዴት ሞተ? ፊ ገዝወት በድር መጀመሪያ በታኒ ሂጅሪ ያኒ ከሁለት አመት በኋላ ነቢያችን ወደ መዲና ከሄዱ በኋላ በሁለተኛው አመት ማለት ነው ትልቁ ገዝወት በድር ተከሰተ ማለት ነው። ቁረሾቹ 950 ነበሩ። አቡ ለሀብ አልወጣም፣ አልተመቸውም። ግን አንዱ ሂሻም እብን ልሙጊራ የሚባለው ቁረይሺ 4000 ሰጠውና ሂድና በጦርነቱ በእኔ ምትክ ዋላለው ሄደ። አቡ ለሀብ መካ ቁጭ አለ። ጦርነቱ አለቀ። 70 ተገደሉ፣ 70 ደግሞ ታሰሩ። የቆሰሉ እናታቸው ትወቅላቸው፣ ብዙ ናቸው የቆሰሉ። የሞቱ 70 ነው፣ የታሰሩ 70 ነው፣ የቆሰሉ ደግሞ የዚህ አይነት እጥፍ ይሆናሉ። እሺ ኦኬ። አሁን ቁረሾቹ ተሸንፈው ወደ መካ እየመጡ ቶሎ የገባ ወደ መካ አንዱ ጉላም ባሪያ ነበር። ባሪያ ማለት ያኔ አንድ ጌታ ያለው የሚሸጥ የሚለወጥ ባሪያ ነበር። ወደ መካ ገባ። የመካ ሰዎች እና አቡ ለሀብ በመካ ደጃፍ ሆነው ይጠብቁ ነበር። ጦርነቱ በማን ተጨረሰ፣ ማን አሸነፈ እያሉ ወጣቱ መጣና አቡ ለሀብ አገኘው። ከሱ ጋር ሚስቱ አለች፣ ከሱ ደግሞ አንድ ሌላ ሴት አለች። ምን አለ? ምን ነው ማ ወራ አከሉ? ማን ነው ያሸነፈው? ሰውየው እንግዲህ በጦርነት የዋለ ሰው ነው። ሙሐመድ አሸነፈ፣ 70 ገደለ፣ 70 አሰረ፣ አባረረን፣ ስንት ቆሰለ፣ መላእኮቹ ወረዱ፣ ብጥብጥ አረጉን፣ ድምጥማጣቸው አወጣ ምናምን አለ። ሀቅ ነው ይህ ተናገረው። አቡ ለሀብ በጣም ተቆጣና ከባድ ጥፊ በፊቱ ላይ መታው ማለት ነው። ለዚህ ልጅ ሲመታው ማን ነበረች እዛ? የቁሉ ባዕድ ልዑለማ አንዲት ነበረች የእሱ ጌታ ማለት ነው። የእሱ ባለቤት፣ ባለቤት ማለት ሚስት ማለት አይደለም። ያኒ በምን እንዳስረዳችሁ አላቅም። ያኒ የገዛችው በገንዘብ የገዛችው እሷና ባልዋ የገዛችው የእሱ ጌታ ነበረች። ተቆጣችና አንድ በትር አመጣችና አቡ ለሀብን ራሱ ፈነከተችው። ፈቃለት ለሁ ገረከ ቢአነ ሰይድህ ለም ዩጀድ፣ የእሱ ጌታ እዚህ ስለሌለ ነው የመታኸው። የእሱ ጌታ ቢኖር እንኳን እጅህ እንኳን አትሰነዝርም ነበር። ስለዚህ ልጁን የመታኸው የእሱ ጌታ ስለሌለው ነው ብላ ራሷ በእንትኑ መታችው። አንዳንድ ዑለማዎች ደግሞ ይላሉ ሚስቱ ነው የመታችው ይላል። የአቡ ለሀብ ሚስት ተቆጣችና በጣም መታችው፣ ባልዋን መታች። አልሙሂም ያቺ ሴት ትምታው፣ ሚስቱ ትምታው፣ ራሱን ተፈነከተ፣ ቆሰለ። አሁን እስማዑ ያ ኸዋና፣ ይህ አንድ ጊዜ በብትር የተመታው ራሱ አላህ ወዴት ቀየረው ታውቃላችሁ? በሽታው አልዓደሳ፣ ያዙት ይህ ከላም፣ አልዓደሳ የሚባለው በሽታ ወደዛ ተቀየረ። አደሳ በቁረሽ መጥፎ በሽታ ነው። ወባኡን ቃትል አደሳ የሚባል ነገር በሰውነት ካረፈ ገዳይ የሆነው በሽታ ነው። እና አንድ ጊዜ ስትመታው ደም ፈሰሰና ቁስሉ ወደ አደሳ ተቀየረ። አደሳ ማለት ወባኡን ቃትል የተሻአሙ ሚንሁ ልዓረብ አረቦች በጣም የሚጠሉት የነበረው በሽታ ነው። ቁስሉ ቀጥታ ወደ አደሳ ተቀየረ። ፈመሪድ በጣም በሽታም ሆነ። በነገራችን በሽታው ይህ አደሳ የሚባለው ይገማል። መጥፎ ሽቶ ነው ያለው፣ ራስ የሚፈነክት ሽቶ ነው። መጥፎ ሽቶ መጥፎ ጠረን ነው የምትሉት። እንደዚህ ነበረው። መጀመሪያ ከአቡ ለሀብ የሸሹ ልጆቹ ነበሩ። ዑትባ ዑተይባ አባታቸውን ጠልተው ሸሹ። አሁን እቤቱ ሆኖ አቡ ለሀብ የሚያየው ሰው የለም፣ ውሃ የሚያቀብለው የለም፣ ምን ነው አባባ የሚለው የለም። ብቻውን ሶስት ቀን በቤት ሆኖ እዛ ሞተ። በስብሶ ተነፍቶ አብጦ እዛ ሞተ ማለት ነው። ሶስት ቀን ከሞተ በኋላ ሶስት ቀን የሚያየው ሰው የለም፣ ሆዱ ተነፋ ማለት ነው። እንዙር ኢላ ነካል። አላህ ስብሓነ ወተዓላ ቂም በቀል ለመውሰድ ከፈለገ እንዳልኳችሁ ነው። ዩምሂል ወላ ዩህሚል፣ እድል ይሰጠሃል። ላኪን እምቢ ካልክ ደግሞ ይውልህ በዚህ አይነት ሞተ ማለት ነው። ጠይብ፣ ላኪን መጨረሻ አልአውላድ ኻፉ ሰባ። ይህች ቃል ደግሞ አዲስ ነች። ኻፉ አሰባ። ሰባ ማለት በአረብኛ ተዕይር ማለት ነው። ህዝቡ በጣም መስደብ ጀመሩ። አንተ ዑትባ፣ አንተ ዑተይባ፣ ማን ሊያየው ነው? አቡ ለሀብ እናንተ አይደለም ልጆቹ? እና ሰዎቹ በእነዚህ ሁለት ልጆች መናገር ጀመረ። ከዛ ይህን መናገር ጠሉትና ወደ አባታቸው ሲሄዱ ለካ አባታቸው ተበላሽተዋል። ቤት ስትገባ ግማታም ነው፣ ራሱ ከመሬት ተያይዞ ቆስለዋል። ጠይብ፣ አላህ ስብሓነ ወተዓላ በቁርአን ምን አለ ታውቃላችሁ? ወከዛሊከ አኽዙ ረቢከ ኢዛ አኸዘ አልቁራ ወሂየ ዛሊመቱን እነ አኽዘሁ አሊሙን ሸዲድ። አላህ ዝም ነው የሚለው። ያዕኒ ስራው ሲጀምር ግን የምን አወሳሰድና የምን ቂም በቀል ነው የሚወስደው? አላህ አሊም ሸዲድ፣ በጣም ያሰቃይ ነገር ነው የሚያወርድብህ አላህ። አላሁ የፍዓል ማ የሻ። ሱብሓነላህ። ሁለት ልጆቹ እንግዲህ ምን ሆነ? አቡ ለሀብ ሶስት ቀን ሲገማና ሲነፋ ሲበሰብስ ምን ዝንብ ብቻ እንትኑ በላይ እንትን ሲሆኑ የመካ ሰዎች አንድ ሰው ፍቃደኛ አልነበረም ሬሳው አውጥቶ ለመድፈን። ሐታ ልጆቹም እምቢ አሉ። ከዛ በኋላ እንግዲህ ህዝቡ በዚህ በመጥፎ ሽቶ በቃ ተሰቃየ። ሰቡ ምን አሉ? ሸባብ ወጣቶች ተሰበሰቡና ምን አሉ? በላይ አንዱ ይውጣ አለ። በላይ በሲሊንጉ ያኒ በላይ እና በጣራው በዛ ይውጣና እዛ ስንት ባልዲ ውሃ ያፍስ በዛ በእንትኑ በአቡ ለሀብ ሬሳ እና ትንሽ ታጥቦ ቆሻሻው ሲሄድ ከዛ ደግሞ ከመሬቱ ለቀቅ ሲል ያኒ ባልዲ እንትን ዝም ብለን እንትን አምጥተን በአንድ ቦታ እንቀብረዋለን አሉ። እሺ ብሎ ተስማሙ። ሁለት ሰዎች ወደ ላይ ሄዱና ሲሊንጉ ያኒ እንትኑ የቤቱ ጣራ ትንሽ ከፈቱትና በዛ ስንት በርሚል ውሃ ሲያፈሱ ትንሽ ሽታው ለቀቀ። እንደገና እሱ ደግሞ ቁስሉ ምናምኑ እንትን አለ። ከዛ በኋላ ወላሂ የጉል ለኩም አንዱ ዓለም ሲናገር፣ ስለዚህ በጣም ይገርማል። ሐቂቀተን ሁለቱ ልጆች እኮ ነው ምንድ ነው በአማርኛ በትግርኛ ፈነፈኑት ነው የሚባለው። ምንድ ነው በአማርኛ ፈነፈኑት ማለት? በትግርኛ ፈንፊ ነው ማለት። ስትንገሩኝ ትግርኛና አማርኛ የምታውቁት ፈነፈኑት ማለት ያኒ ቀፈፋቸው፣ እንትን መያዝ፣ አስተላቸው። ምንድ ነው አስተላቸው? ተጸየፏቸው። እንደዚህ ገባችሁ አይደለም? ተጸየፉ። እሺ። እና ልጆቹ ራሳቸው ወደዚያ ሬሳ መቅረብ እምቢ አሉ። ምን አመጡ አሉ? ረጅም ሁለት ሶስት ብትር አመጡና እየደፉት እዛ አንድ ነገር ቆፍረው እዛ ውስጥ አስገቡት። በላይ ድንጋይና አፈር ደበደቡት ማለት ነው። በዚህ የአቡ ለሀብ መጨረሻ ህይወት በዚህ ተደመደመ ማለት ነው። አላህ እንደፈለገው ነው የሚያደርገው። ዑተይባ ከነቢያችን መጥፎ ስራ አደበቢ ሲሆነው አይታችኋል እንዴት እንደሞተ አውሬው መጥቶ ገደለው። ዑትባ ከነቢያችን በአደብ ልጇን የጠለቀ አላህ ሂዳያ ሰጠውና አሰለመ። አባቱ አቡ ለሀብ በኩፍር፣ እናቱ እሙ ጀሚል በኩፍር፣ ወንድሙ ዑተይባ በኩፍር፣ ሶስቱም ሲሞቱ ዑትባ ግን አሰለመ። ወካነ የግዙ ማዓ አሰሓባ በግብፅ አገር በፈለስጢን ስንት ጦርነት ገብቶ ሸሂድ ሆኖ ነው የሞተው ሰው። አላሁ አክበር። አላህ የፍዓሉ ማ የሻእ። ከአላህ ወደ አንድ ስንዝር አንድ ክንድ ከቀረብኩ እኮ አላህ እየሮጠ ነው የሚመጣልህ። እና አደብ ስላደረገ አላህ ደግሞ ይህን እስልምና ሰጠው ማለት ነው። እሺ፣ የመጨረሻው ስለዚህ ሱራ አንድ ነገር ልናገር ወንድሞች። ወቅፋ በጠንቀቅ ቤላ ቅርበው ይህ ነገር ምንድን ነው? አሼክ አቡበከር አልጀዛኢሪ የሚያውቃቸው አሉ ወንድሞች፣ ሰማላችሁ? ለአምሳ ዓመት በመዲና አልሙነወራ በነቢያችን መስጂድ ያስተማሩ ትልቅ ሼክ ናቸው። ሼክ አቡበክር አልጀዛኢሪ እሺ፣ የማታውቋቸው ከሆነ እና ትልቅ ዓለም ናቸው። ለአምሳ ነው ለ45 ዓመት በመዲና አልሙነወራ በመስጂድ ነቢ ሰለም ተፍሲርና ተውሂድና እንትን ያስተማሩ ናቸው። አንድ በሉ። ሁለተኛ አሼክ ሳልሕ አልሙጋሚሲ ይህን የሚያውቅ ሰው የለም። በጣም ሙፈስር ቁርአን የሆኑ በመዲና አልሙነወራ መስጂድ ቁባ የምትባለው አንደኛው መስጂድ የነቢያችን መስጂድ ነው። ሁለተኛ መስጂድ በዓለም የታወቀ መስጂድ ቁባ የሚባለው በመዲና ያለው የዚህ መስጂድ ኢማምና ኸጢብ ናቸው። ማን ነው? አልሙጋሚሲ። ሁለተኛው ሼክ አቡበከር አልጀዛኢሪ። ሁለቱም የጠቀሱትና ሁለቱም ያስተማሩት ትምህርት ልንገራችሁ። ነቢያችን ሳሰለም የተወለዱት ቀን ሰኞ ነበር። ሲወለዱ አንዲት ነበር የአቡ ለሀብ ባሪያ ነበረች። አንዲት ሴት ነች፣ እስምሀ ሱወይባ። ሱወይባ ይህች ሱወይባ የአቡ ለሀብ አገልጋይ ነች፣ ባሪያ ነች። ገና ነጻ አልወጣችም። እየሮጠች መጣችና ለአቡ ለሀብ እንግዲህ ነቢያችን የወንድም ልጅ ነው እሱ፣ ለአቡ ለሀብ የወንድማቸው ልጅ ነው። እየሮጠች መጣችና የአቡ ለሀብ አለችው፣ ናአም ወንድምህ አብዱላህ ኮ ሚስቱ ወለደች፣ አሚና ብንት ዋህብ ወለደች፣ ወንድ ወለደችና አባትህ አብዱልሙጠሊብ ሙሐመድ ብሎ ሰየመው አለችው። አቡ ለሀብ በዛ ጊዜ ነቢያችን ህፃን ናቸው፣ አቡ ለሀብ ትልቅ ሰው ነው። በጣም ተደሰተና ነቢያችን በመወለዳቸው ተደሰተና ምን አደረገ? ሱወይባ ይችን ባሪያ ሱወይባ ነጻ ነሽ አላት። በዛ ጊዜ አንድ ባሪያ ነጻ ስትለው ዓለምን ከፈትክለት፣ በሙሉ ዓለም ሰጠሁ ማለት ነው። አንቲ ሑራ አላት። ሱብሓነላህ አልዓዚም። በጣም ተደሰተ፣ እልልታ ሆነ በቤቱ አቡ ለሀብ ሙሐመድ ተወለደ ተብሎ። ይህች ሱወይባ ነቢያችንን ጡት የሰጠች በጡት ያሳደገችው አንዷ ነች። ሱወይባ ለነቢያችን ልክ እንደ ሐሊመት ሳዕድያ እንደ በረካ አልሐበሽያ እንደ እነዚህ ጡት የሰጠችና የሱወይባን ወተት ጠጥቶ ያደጉ ነቢያችን ናቸው። ጠይብ፣ ይህን ብስራት ስትነግረው እንግዲህ ነጻ አላት። ወአዕተቀሃ ሱወይባ አሁን ነጻ ሆነች ማለት ነው። ይህን ድርጊት ያደረገው አቡ ለሀብ ነቢያችን ሲወለዱ የተደሰተው ደስታና ለዛ ደግሞ ነጻ ያላት ለዚህች ልጅ ነጻ ያላት አላህ ይህችን ነገር ሊያጠፋለት አልፈለገም። አላህ በቁርአን ምን ይላል? ኢና አላህ ላ የዝሊሙ ሚስቃለ ደረትን ወኢን ተኩ ሐሰነትን ዩዳዒፍሃ ወዩእቲ ሚን ለዱንሁ አጅረን ዓዚማ ይላል አላህ ስብሓነ ወተዓላ። ويقول سبحانه وتعالى: فمن يعمل مثقال ذرة خيرا يره، ومن يعمل مثقال ذرة شرا يره. كيف يمتهل نقر الله آتفا لهم أهون يا أبو لهب لب أينا الله سبحانه وتعالى محمد سيولد سلتدستنا لجتوان بتأمن أسلالات الله سبحانه وتعالى لم يضيع لأبي لهب هذه الخصلة. أبو لهب كموت أبو حالة واندمو أبو طال العباس سيدنا العباس يسلمو واندمو ناتشو بحلم أيوت قري أهون يحلم قدينو قرآن اندزي هالي نبياتش اندزي هالو أدلم نقرو قن بحلم أيو سيدنا العباس تغنانيو كأبو لهب واندمونو فقال له: كيف حالك يا أخي؟ يعني واندم ديتنا هالو. قال أبو لهب: ما وجدت بعدكم إلا شرا وكل شر. كان أنت تليتش سموت يوتي بمولو إسات بإسات نوي هنو الله بإسات نوي تأبسين بكبر يتسك أي هنو هالو وعذاب ونكال. قن تنش نقر علي أبو لهب من نقر العباس تنش نقر قن سنيو سنيو الله يسقيني من هذه الثقرة بالنزي بتآتو مهاكا بهولة تآتو مهاكا ليتشي أشهدو من الله تآتنا تلقوا تآت بهولة مهاكا للادلن بوتا كزيه بوتا سنيو سنيو كزك أزاوها الله أتطنيال عليه لمن سنيو نبي محمد سيولد بدستا بتأم سلة دست كنا ثويبان نتس أسلا الكوت يزيه كفية سنيو سنيو وهات أتطنيال عليه يهنجري بك أبرونو بجهنم بعد اللي موند موش الذات اللي كو جهنم سيهد الله أعلم نابك أبرو بهلم نورمو بهلم وندمو عباسي يعيونه وأشار إلى ما إلى ما بين سبابته وإبهامه نزي أشهد من لا تأتنا تلك واتأت بمحك لو كذا وها تتأله للا قنا تتأيك بإساتي تقتل كنه وانو هذا لفرح بمولده صلى الله عليه وسلم أبو بكر الجزائري شيخ والشيخ المغامس من لالو يه يعني محمد تولد تبلو سلة دستان ويالي مع أنه أبو لهب محمد بهدس أنا يا يونجي أدقو رسول دمي هون دعوان دمي أدرق آكم جانا هدس أنا يعني النبي صلى الله عليه وسلم. يقول الشيخ المغامسي: هذا لكافر أكرمه الله بفرحه، وكيف بمن أحب النبي صلى الله عليه وسلم حبا شديدا واتبعه ونهج نهجه. زلين التكك وندمج بتأمن التنكك انجديه لكافر يستو كرامانو. طيب لاند سو نبياتشن بنبياتشن أمنو ودداتشو منقداتشو تكتلو سنتشو تكتلو يهدي من اللي يرقونه الله سبحانه وتعالى. زلين التنكك وندمج ودو بتشاد لم يالكوت ودو نبياتشن ودو أكبرو كذب هلا عند بعند ينبياتشن سنة يتكتل مهدو كبدعا يراك إيه ينبياتشن سنة يتكتل الله من اللي يرقونه. ولكن قال العلماء: هذا منام يبه الميتاية بعباسنا بأبو لهبنو وليس حديث فلا يبنى عليه شرع. يهن ببزيه منام عند شرع لما قوما نتشلم. مثلا لا يقول قائل أن رمت أنا انقريه اندزيه كوهني إذن نحتفل بمولد النبي صلى الله عليه وسلم يا نبي عشان مولد ما درق حلالنا مكنا ثم الله سبحانه وتعالى لا أبي لهب كوان بكفر يموته وهي تتاول أن ما دبيار جن وفبلا منزوما كقراننا بيا أمتو داستك لن من أدرجن نبي كالن الله لي ودنه يمبال الزه أي جبام مكناتهم شرع يمبالو كقرآن كسنة وطانو እኔ ይህን ነገር የጠቀስኩት ምንድን ነው? መጀመሪያ ትላልቅ ሁለት ዑለማ ስለጠቀሱትና ሁለተኛ ደግሞ ያዕኒ በህልም የታየ ነው እንጂ ነቢያችን ያሉት ነገር አይደለም። إذن الاحتفال بالمولد النبي صلى الله عليه وسلم لو كان فيه خير يا نبياتشن مولد تبلو بي أمثو مدرقو والله والله ثم والله خير بنرو نرو لسبقنا من أحب النبي صلى الله عليه وسلم مليون مرة من حبنا نحن كنيا إنيا نبياتشن كم نوداتشو بمليون إتف يمي ودوت صحابة وچو خير بنرو نرو بي أمثو بألي أدرقو نبال صحابة الاحتفال بمولد النبي صلى الله عليه وسلم لنقراتشو لم يفعله النبي صلى الله عليه وسلم نبياتشن ألا درقوتن ولا كان يبوها لا أدرقو بلو ألا ززوم يه عندنا ولا الخلفاء الراشدين النزي أرات أبو بكر وعمر وعثمان وعلي ينيا فكر يا نبياتشن فكر إنا ينسو فكر بتاي عند مليناوية هونم بالآم يمودواتشو እንዲያውም ከነሱ ጋር የዋሉ ያደሩ እነሱም እነዚህ አራት ኹለፋ ራሺዲን መውሊድ አላደረጉም። ሁለት በሉ ከኔ ጋር طيب ولا الصحابه صحابه ከግማሽ ሚሊዮን ነበሩ ነቢያችን ብቻ በሐጅ ሲያደርጉ በአራፋ ጀበል ሆኖ ኹጥባ ሲያደርጉ 120 ሺ ሰሃቢ የነቢያችን ኹጥባ ይሰማ ነበር በጦርነት የሞቱ ተዋቸው የቆሰሉ ተዋቸው ነቢያችን ተዋቸው የሄዱ በጀዚረት አልዓረብ በሙሉ በየመን በኢራቅ በሱሪያ በሁሉ የነበሩ ከግማሽ ሚሊዮን በላይ ሰሃቢ ነበር ታቢዒ ነበር አንድ ሰው ሞሊደ ነቢ አርጎ ያቀው እሺ ወዴት እንሄድ አልአኢማ አልአርባ አቡ ሐኒፋ ሻፊዒ ማሊኪ አህመድ ኢብኑ ሐንበል ከነሱ አንድ ሰው ሞሊደ አርጎ ያቀው والعلماء الاجلاء كنبيات صلى الله عليه وسلم جمهور اسكون درس شي 400 امد يالفو علماءچو عند عالم مولد النبي ارغو ياك طيب كيتام تنتن نو انغدي انيا من نادرغو يح للا طياقي نو اذا في محبه النبي صلى الله عليه وسلم يا نبياتشن مولد نغر وندموچ امه محمد بسوس نو يتكفلچو امه محمد بسوس سيتم وندم مفرط وجاف ومعتدل امه محمد بزي سوس تكفلوا مفرط مالت بقى لنبياتين يا الله ان درجه ادرسوا بمولد نو بمنزوما نو ببعال نو بدبي نو نبياتين ما يغباچو نغير يسطه اغيثنا اغيثنا مدد يا مدد يالكم دار يه كهج وچنا كمسمر وچ نبياتين يما يودت نغير በጣም እንወዳለን ያሉ ያደረጉት ሙፍሪጦች ይባላሉ። እነዚህ ጃፍ የነሱ አንጻር ነው። ለነቢያችን ምንም ዋጋ አለ የማይሰጡ ደሞ አሉ። እነዚህ ፋሲቆች ፋጂሮች እንዲያውም ነቢያችን ሲባሉ ሰለላሁ ዐለይሂ ወሰለም የማይሉ ሰዎች አሉ። ምንም ነገር ስለ ነቢያችን ሰለላም ምንም የማይቆረቆር ሰዎች አሉ። እነዚህ ደሞ የነሱ አንጻር ናቸው። ትክክለኛው በመሐከል ነቢያችን ሰለላም ነቢ መሆናቸውን ረሱል መሆናቸውን አምኖ ኪታቡና ሱናን እየተከተለ ለነቢያችን ሰለላም ሰው መሆናቸውን አውቆ ከሰው በላይ አለመስጠት ግን የተቀደሱ የሪሳላን ልብስ የለበሱ የነብዩዋን ልብስ የለበሱ መሆናቸውን አምኖ ሱናቸው ተከትሎ የሚሄድ هذا يسمى معتدل وسط እነዚህ ናቸው ናጂን እንግዲህ وإذا قال قائل أن ريمت أنا من إلال كيف يجزي كافر الله سبحانه وتعالى لأن ريب كفر يموت سو انديت وهات الطوال ترد يا كانو هذا لم يكن لموت الله قال قب طوال بكفرنا بالشرك يموت بنفاق يموت سو سماينا مريت بتطبق انديت قزقزا نفس انكون يسطون بجهنم نزل ألم بإسات نتككل نو يه ثابت بالقران والسنه طيب لمن لابو لهب الذي سطو نقول صدقت لكن هناك خصوصيات يختص به الرحمن من يشاء الله عند فلقه انه يارغونا عند ويم هلت سو بليت يا عين يا ياچوالو لمثال ثابت أن أبو طالب مات كافرا مشركا، لكن نبياتنا صلى الله عليه وسلم شفع سيادر قل لك فأما لا جنة نبياتنا أما لا جنة من تسطي، خفف الله عذاب أبو طالب وهو أهون الناس عذابا. أبو طالب كأمة محمد تقلالا بل كنبروت درو ينبروت كآدم جمرس كيوم القيامة يعلو سوج خفيف عذاب متعذبه أبو طالب نو من نوع عذابه. يقول ينتعل بنعلين ولتج أما بإساث تسروا بجهنم تسروا ولتج أما يلبسوا أجوال من نار كذبوا هلا أما لبسوا أبو طالب أما يجهنم أما لبسوا اندقنا أقروا بإساث لا يكمت أهل تغلي أم دماغه يجن إساث هيدنا بقرشم شميتو بباتو أرجو وبلشونو كشونو ود أنجتو أنجتون قرطرت أرجو اندقنا ود لبو اندقنا ود شنكلاتو تغلي أم دماغه كما قال صلى الله عليه وسلم. وهو يرى أبو طالب هنا قر من هلال أنا أشد عذابا من أهل النار جهنم استكجب سوتش إنين وبتأمت فوق عذابي متعذبوا وهو أهونهم سجن بتأم كلال نويلانو. إيشي نرجع إلى ثوبان إلى ثويبة يا نبياتشن النات يا توت يا ست جاتشو ثويبة ودسوا ستنش الملس أرضعت النبي صلى الله عليه وسلم. إيشي أوكي ثويبة توت يا ست جاتشو بس بثويبة وتت يا دقو هلت سوتش على الوندموش يا نبياتشن أقوت حمزة عبد الله بن جحش النزي هلتم يا ثويبة قط وسدو بسوا لبن بسوا حليب بسوا وتت يادغوناچو اذا وندماش نشالاچو. حمزه ابن عبد المطلب نو عبد الله ابن جحش نو اي قراربهم يعني زمدنا لي نوراچو يشلال كن هلتهم يثويبان قط وسدو ادغو يولاچو يا الله الحكمه ابرو غادنيوچ هونو ادغو أدقوا هلتهم أسلموا هلتهم بغزوة أحد بطرنة أحد تكافلوا هلتهم بطرنة أحد موتوا هلتهم دموا بأند قدقات تكبروا نبياتنا متنا بأند قدقات هلتهم أستكاكفوا بأند قدقات تكبروا مالتنا. اللهم يا رب سبحان الله العظيم هلتهم كأند تقوت وسلوا يدقوا يتواددوا بهلتهم بأند تورنت قبدو الشهادة يتقبلوا هلتهم بأند قلقات تقبلوا. اشي كذي قتل من لاله يقول سعيد بن المسيب سعيد بن المسيب من بالو تلقوا يا مدينة إمام ينبروا تابعي منالو كانت في المدينة بئر اسمها بئر أريس بمدينة عندت قدقاد ويم كوريا نبارج وها تروها نبارات كذا نبياتشن كذا وها يتقطو نبار انا عندك ان نبياتشن متونا بزيه كوريا كوريا ازاد الجاف اقراتشو وانتلتلو ازاد قدشالو نبياتشن كنقال لاتشو نبياتشن ساسل متونا بزاه كوريا تكمتو بزاه بجعفو اقراتشو ودو هاولاي انتلتلو تكمتو. كذا بحالة أبو بكر متى بك أن قناتشو تقابلو اقرونا انتلتلو تكمتو. اندقنا سيدنا عمر متى بقناتشو اقرونا انتلتلو تكمتو. عثمان متى عثمان سي متى بوتا أتى سوستم بوتا ومولوت بوتا سلاتا فيت فيتاچو الزهدو تكمت امارتنا. سيدنا سعيد بن مسيب من لالو يهن نجر ان ترغم ستهو تالي انديت نو ترغمو يستهو تالي جنا كون نبياتين سايموتو منامن اندزي يعني يفسرو تفسير نو انزي سوستو مالكو علي انزي سوستو باند غدغات سايقبرو ايقروم አቡበከር ዑመርና ነቢያችን ብዬ እንደዚህ በቃ እንደዚህ ሀሳብ ሰጠሁ አለ። طيب متى؟ نعم متى. يقول سعيد فأولته سيد فنان مع النبي صلى الله عليه وسلم أبو بكر وعمر. سبحان الله دفن الثلاثة في مكان واحد. نبيات صلى الله عليه وسلم تكبروا كذا أبو بكر موتوا بقولنا شو تكبروا. تقول عائشة عائشة ببيت وانو يتكبروا عائشة بيت كونو يتكبر السوسو. يقول تقول عائشة دفن الثلاثة في مكان واحد وهو في منزلي ببيتين ويتكبر ولك دفن ودفن عثمان مقابل قبر النبي صلى الله عليه وسلم لك بزا كوريا كوريا من دنو وهو يتكفروا عند تكمته نبي سيدنا عثمان كان السؤال تكبروا مجن في تفتاتشو يالو عند قبر اللي بقيع مبالو كبقيع أتقب يالو إزا تكبروا سيدنا عثمان. تقول عائشة سبحان الله تملكت عائشة يا لتشو من عليك نبياتشن سيموتو بني كفل تكبروا عليك لما دفن النبي صلى الله عليه وسلم في حجرتي ثم دفن والدي الصديق أباتي دمو تدفنوا فحجزت المكان الثالث لي سوستنياو بوتا لني بيه أسكمت كوت إني سموت الزيه كبروني على الكوالج كان نبيه تشنقون وكناتو أندو أباتوانو أندو دمو بالوانو إنا الزيه كبروني عليك. لكن لما مات عمر بن الخطاب استأذنني أن أدفن أن يدفن بجانب صاحبيه. عمر سموت سولكو أباكش عائشة أباكش أباكش فك أدلين كنزي هلت وندموش عندك أبر بلو سلت أيكين يعني بوتا ستهوتنا سوستم بأندو قدقوار وين بأندو بوتا تكبرو تلالج. إذن أبرو أدقو نبياتشن عمرنا أبو بكر هلتم يا نبياتشن كأننا قرا وزيروش نبرو منستروش نبرو أما كاري نبرو عندنا سوستم باندو قدوات تكبرو. يمي قرمو نقر كزاقن أعجبوا من ذلك نبيه جساء سلم بسلسة سوست إدنيات شو موتو أبو بكر الصديق بسلسة سوست إدنيات شو موتو عمر بن الخطاب بسلسة سوست إدنيات شو موتو. واحد من الصحابة يقول والله كأنهم خلقوا من طين واحد نزي سوستو كأن ديشك آية فترون بمسلو عليه. هكذا مات النبي صلى الله عليه وسلم وأبو بكر وعمر دفنوا في مكان واحد ومات حمزة وعبد الله بن جحش ودفنوا في قبر واحد. ومن عجيب فعل عائشة لما تشرش هنقلي بزيل دمدمو عائشة يا درقت شو بتقام بتقام يميقر من أقر ننقرات شو يه لسيتوش نو سيتوش بدم بسموي لنان تنوي هنقر واندوش ميسموت سيتوشاتشو اندي اندي عزو بزي من عليك عائشة تقول كنت أدخل حجرتي نبيات صلى الله عليه وسلم يتكبر ربتنا أبو بكر يتكبر ربت يني كفلنا ومتن يابتنا ونا الزاس قبا ينين حجاب ينين جلباب أو دكي راسين كشفي الزا قبا نبرها لي. وأقول من لالو إنما هذا زوجي وهذا أبي لمن دنو مشفنو يهباتينو يبالينو بيه راسين كفيتش فيتين كفيتش إزا كمت نبر. فلما دفن عمر جماعة عمر متوالكو عمر كتدفنو بحلاقن لا أدخل إلا ملفوفة الرأس سقباو دبيتي راسين تأمت أمي تشفن يوم قباو ما ندايات عمر عمركم متوال لكن حياء من عمر أقسم بالله هذا عجب عجب والله إنها كموت سو حجاب ترقى لك والله حياء يا ذات نجي الله لز ذات مدزي اندزي نبر. إذن يا جماعة سورة المسد بزيه حتى قال الله تعالى እስቲ የምትሉት ነገር አቡ አኒስ ሰላት እንዳይደርስህ አኹና ኑር ሐሰን ሰላት እንዳይደርሳችሁ በእነሱ እንጀምርና እስቲ የምትሉት በሉ ማይክ ለእናንተ ወላሁ አዕለም ወሰለ ላሁ ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅማዒን ወረሕመቱላሂ ተዓላ ወበረካቱ አልሐምዱሊላህ ረቢል ዓለሚን ጀዛኩም ላሁ ኸይር ኡስታዝ ወላሂ እንግዲህ የዚች ሱራ ብዙ ነገር ነው ፈዋኢድ ያገኘ ነው ከዚች ሱራ። አላሁ ተዓላ እንግዲህ ጊዜ ቢሰጥም ከዛሬ ነገ ይሻሻላል፣ ከዛሬ ነገ ይቶብታል ብሎ ለባሮቹ ረሒም በመሆኑ ጊዜ ይሰጣል። ግን ታይሙ ከደረሰና ጊዜው ከመጣ የእሱን ዒቃብ፣ የእሱን ቅጣት፣ የእሱን ውሳኔ ማንም ማምለጥ አይችልም። እና አሁን ዛሬ ከተማርነው ከወሰድነው ትምህርት ከአቡ ለሀብ ምንድን ነው የምንወስደው? ከዚህ ትምህርት መውሰድ ብዙዎቻችንን ይመለከተናል ማለት ነው። ምክንያቱም ተው ብለው ዑለማዎች ዳዕዋ ሲያደርጉ፣ ዑለማዎች ሲመክሩ፣ ዑለማዎችንን አለመቀበል ዛሬ ነገ ማለት መጨረሻችንን የከፋ እንዳይሆንብን አስቀድመን ቁጣው ከመምጣቱ በፊት ተውባ ማድረግ ያስፈልገናል ማለት ነው። እና የሰው ረሱል አለይሂ ሰላቱ ወሰላም አጎታቸው ሆኖ እያለ ሶፋ ተራራ ላይ ሆነው ለወንድሞቹ ቤተሰቦቻቸውን ወአንዚር ዓሺረተከል አቅረቢን ባለው መሰረት ጥሪ ሲያደርጉላቸው ሌላው ሁሉ ዝም ብሎ እያዳመጠ አንድ ነገር ሳይናገር አሊሃዛ ጀማዕተና ተበለከ ሳኢረ ሊውም ብሎ እጁን እያውለበለበ የአላህን መልእክተኛ በመሳደቡ አላሁ ተዓላ ወዲያው ውሳኔውን አረጋገጠበት ማለት ነው። ሱብሓነላህ፣ በጣም የሚገርም በጣም የሚያጅብ ነገር ነው ወላሂ። እና ባለቤቱ ደግሞ ኡሙ ጀሚል የምትባለው የአቡ ሱፊያን እህት ናት። አርዋ ቢንቱ ሐርብ ትባላል። የአቡ ሱፊያን ቢኑ ሐርብ አይደለም። እሷ ደግሞ በልጇ ተጠርታ ኡሙ ጀሚል ትባል እንጂ አርዋ ቢንቱ ሐርብ እንግዲህ የንጉስ ሚስት ናት፣ በሰዓቱ በዘመኑ ማለት ነው። እንደው የደካማነቷ ምን ያህል እንደው አስተሳሰቧ የዘቀጠ መሆኑ የንጉስ ሚስቱና ጠፍር ጠምጥማ በረሃ ወርዳ እንጨት ተሸክማ ትመጣለች። ያን ሁሉ ስራዋን አላሁ ተዓላ ውጤቱን በዚሁ ዱንያ ላይ እያለ ሪዛልቱን አላሁ ተዓላ በዚሁ በዱንያ ላይ እንዳሳያት ማለት ነው። ይሄን አይተናል። የአላሁ ተዓላ ነቢይ እንግዲህ የአላህን ወዳጆች መተናኮል የሚያስከትለውን መዘዝ ማለት ነው። ሁለተኛ ደግሞ ድንጋይ ይዛ እየሮጠች ወደ ረሱል አለይሂ ሰላቱ ወሰላም ልትመታቸው ብትመጣ ይህን ስሰማ ዲናቸውን ምን እያለች መጣች? ረሱል አለይሂ ሰላቱ ወሰላምን ወዲኑሁ አበይና እያለች እየተረተች መጣች። አላሁ ተዓላ ወዳጆቹን በፈለገው ታይም በፈለገው ሰዓት አቡበክር ስዲቅን እያየች ረሱል አለይሂ ሰላቱ ወሰላምን ማየት አልቻለች። ምክንያቱም አላሁ ተዓላ ኢነላህ ዓላ ኩሊ ሸይን ቀዲር። እና የአቡ ለሀብ ልጆች አደብ ያጣውን ሰው ተመልከቱ፣ ምን ያህል አላሁ ተዓላ በዚሁ በዱንያ ላይ እዚያው በኩፍራቸው እያሉ አላሁ ተዓላ እንግዲህ ተመልከት። አቡ ለሀብ በልጁ ላይ ረሱል አለይሂ ሰላቱ ወሰላም አላሁመ አርሲል አለይሂ ከልበን ሚን ክላቢክ ብለው ዱዓ ሲያደርጉበት ምን ያህል የቂን እንዳለው ይህን ሁሉ እምነት እያለው የረሱል አለይሂ ሰላቱ ወሰላምን ዱዓ ጠብ እንደማይል እንደማይስት እያወቀ ይህን ሁሉ የረሱል አለይሂ ሰላቱ ወሰላም ደይ ናይት ጠዋት ማታ እሳቸው ሳይ በጎን እየተከተለ ከስር ከስራቸው እየተከተለ ምን ያህል አዛ ሲያደርጋቸው እንደነበረ መጨረሻ ላይ አላህ በዱንያ ብቻ በአኼራ ብቻ ሳይሆን ዱንያ ላይ እንዴት እንዳዋረደው አይተናል። እንግዲህ ከዚህ ምንድን ነው ትምህርት የምንወስደው? የአላሁ ተዓላ ወዳጆችን መተናኮል። አሁን በዘመናችን ዑለማዎቻችን የሚተናኮሉ ወንድሞች አሉ። እኔ ወላሂ አንድ ሰው ሲናገር ሰምቼ፣ አንድ ዓሊም ነው ካሴት ወደ መቶ ይሄ ሲዲ ዲቪዲ ሳይመጣ ነው የአንድ ዓሊም ካሴት ሁሉን እያስገባ እየቀየረ እየቀየረ ያዳምጣል። ምን ለመፈለግ ነው? ከዚህ ዓሊም አንድ ስህተት ለመፈለግ። ስህተት የሆነ ትንሽ ስህተት ያላትን ነጥብ ይይዛል፣ ሌላ ካሴት ያስገባል፣ ስህተት ያላትን ነጥብ ይይዛል። ሊጠቀም ሳይሆን ከዚህ ዓሊም ስህተት አውቁ የዚህን ዓሊም ስም ለማጥፋት ብቻ ለማጉደፍ። ሱብሓነላህ። እና የአላህን ወዳጆች መተናኮል የሚያስከትለውን መዘዝ ተመልከቱት። የነብዩና ብቻን ሳይሆን በእኛ በዘመናችንም የአላህን ወራሾች የነብዮቹን ወራሾች አልዑለማ ወረሰቱል አንቢያ ነብዩ ዑለማዎችን መተናኮል መጨረሻችን ያበላሽብናል። የአላህን ወዳጆች መተናኮል በአቡልሃብ ብቻ አይደለም መውሰድ ያለብን። አቡልሃብ እንደሰማነው አሁን ኡስታዝ እንዲያስተማሩን መጨረሻው ላይ ከበድር ጦርነት ክስተት በኋላ አንድ ሰው መጥቶ እገሌ ሞተ፣ እገሌ ሞተ፣ እገሌ ሞተ እያለ ሲናገር ሲያሰማው ተናደደና እንትን በጥፊ መታው። የአባስ ባለቤት ናት ኡስታዝ ኡሙል ፈድል ናት። በእንጨት ራሱን ፈንክታ ለዚያ ሰበብ ሆኖ በዚያ ቁስል ለመሞት እና ሰው እንኳን ሌላ ሰው ቀርቶ ዘመዶቹ፣ ወንድሞቹ፣ ልጆቹ በሙሉ ሸሽተውት ጠንብቶ ከቤት ውስጥ ሳምንት 3 ቀን 4 ቀን ቆይቶ በእንጨት ገፍተው ነው ቆፍረው አፍንጫቸውን አፍነው ከበጎች ፍየሎች የሚታሰሩበት ቦታ ከጠነባ ቦታ ገፍትረው የቀበሩት ሰው ጉድ እንዳይላቸው ነው ማለት ነው። እና የአላህን ወዳጆች መተናኮል መጨረሻው በዱንያም ይሁን አኼራ እንደዚህ አይነት መዘዝ ያስከትላል ማለት ነው። እኛም አሁን ከዚህ የአላህን ወዳጆች ዑለማዎችን መተናኮል በዑለማዎች ላይ ጥላቻ ማሳደር መጨረሻችንን ያበላሽብናል ማለት ነው። እና ኢንሻአላህ ይቺ ሱራ እንግዲህ ብዙ ነገሮችን አካታ ይዛለች። አንድኛው እንግዲህ ደግሞ ተመልከቱ የአቡ ለሀብ ዳዒ ማለት ነው። አንድ ዳዒ ከዚህ የምንጠቀመው የምንወስደው ደግሞ አንድ ነገር ምን አለ፣ አንድ ዳዒ ምን ጊዜም ዳዕዋ ከረሱል አለይሂ ሰላቱ ወሰላም በፊት የሚሆን ከዚያም ከሳቸውም ጀምሮ ይሁን ዲን አልኢስላም ይሄ ዲን የሚባለው ነገር እንደው ጮፌ ሆኖ ሰው አበባ ተቀብሎ እንደማይጠብቀው ማለት ነው። እና ከበፊትም የነበሩት ቢሆን ረሱል አለይሂ ሰላቱ ወሰላምም ይህን ዳዕዋ ይዘው ሲመጡ ተመልከቱ፣ ከቤተሰብ እንኳ ካጎታቸው ጀምሮ ምን ያህል ጥላት እንደተነሳባቸው ማለት ነው። እና አሁንም በዘመናችን ደግሞ ዑለማዎቻችን ዳዕዋ ሲያደርጉ ሲያስተምሩ ሁሉም በደስታ አበባ ይዞ ይቀበላቸዋል ማለት አይደለም። እንኳን በእነሱ ደረጃ ቀርቶ ረሱል አለይሂ ሰላቱ ወሰላም እንኳ እንግዲህ ካጎታቸው ጀምሮ ምን ያህል ጥላት እንደሆነባቸው አይተናል፣ ተምረናል። የዲን አልኢስላም ዳዕዋ ብዙ ነገር እንቅፋት እንደሚያጋጥመውና ያንን እንቅፋቱን በሶብር በትዕግስት መወጣት እንዳለብን ያስተምረናል የዛሬው ማለት ነው። እና ኢንሻአላህ በእኛ ዙሁር ደርሷል። እንግዲህ ሌሎቹ እህቶች ወንድሞች አሉ፣ ለእነሱም ቦታ እንዳልይዝባቸው አላህ መጨረሻችን አላህ ያሳምርልን። ዑለማዎቻችን ለማክበር አላህ ይወፍቀን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሰማል ኢንሻአላህ። ባረከላሁ ፊኩም ኡስታዛችን አቡ መሐመድ፣ አላህ ይጨምርልን፣ አላህ ያቆይልን፣ አፍያ አላህ ይስጥልን። ማሻአላህ አው ጀዛከላሁ ኸይር ኡስታዝ ኑር ሐሰን። እንደዙ እንግዲህ እኔ አው ከታይም ጥበትም አንጻር ትንሽ ነው የምናገረው። ይሄንን ከዛሬው ደርስ የምንወስደው ነገር ምንድን ነው? ሁሉ ነገር አላህ ሱብሓነሁ ወተዓላ አላህ ካላገራ በስተቀር የፈለገ የአላህ አያቶች ቢደረደሩም ለነዛ ልባቸው ለተዘጋ ሰዎች በፍጹም እንደማይታያቸውና እንደማይቀኑ ነው የምንረዳው ከአቡ ለሀብ ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ በጣም ተደስቶ በመወለዳቸው አንድ ያን የወንድሙ ልጅ አንድ ብቻ ወንድሙ ገና ረሱል ዐለይሂ ሰላም በእርግዝና ላይ እያሉ ተረግዘው እያሉ የሞተባቸው አባት፣ እናታቸው በስድስት ዓመታቸው የሞቱባቸው፣ እንደገና አያታቸው በስምንት ዓመታቸው ሞቶባቸው፣ እንደዛ ብለው አድገው ተንገላተው የቲም ሆነው ያደጉትን የወንድሙን ልጅ በጣም ሩህሩህ መሆን የሚገባው እሱ ነው የነበረው። በጣም ግን አላህ ስብሓነሁ ወተዓላ ሂዳያ ስላልሰጠው ጨካኝ፣ ከሰው ሁሉ በፊት ቀድሞ ተሳዳቢ፣ ተራጋሚ ሆኖ ታየ። አላህ ስብሓነሁ ወተዓላ በሱረቱ አንዓም እንደሚለው እንደተማርነው ፈመን ዩሪድላሁ አን የህዲየሁ የሽራህ ሶድረሁ ልልኢስላም፣ አላህ ስብሓነሁ ወተዓላ ሊመራ የፈለገውን ሰው ወደ እስልምና ልቡን ይከፍትለታል። ወመን ዩሪድ አን ዩድላሁ ሊያጠመው የፈለገውን የጃል ሰድረሁ ضيقን ልቡን ያጠበዋል ጠበብ ያደርጋዋል እንዴት ሐረጀን ከአነማ ያሳዓዱ في السماء የተጨነቀ ልብ አድርጎለት ወደ ሰማይ ለመውጣት እንደሚጥሩ እንደሚጨነቁ ሁሉ ይሆናል አላህ ሱብሃነ ከዛሊከ ጃአለላሁ ሪጅአ አለልዲነ ላ ዩሚኑን በነዛ በማያምኑ ሰዎች በልባቸው ላይ እርክሰትን ያስቀምጥባቸዋል ይላል መርከስ አሁን ይሄ አቡ ለሃብ ስንት ነገር ነው ያየው ልጁ ራሱ ኡተይባ አላህ ሱብሃነ ወተዓላ የረሱል ሰለላሁ ዐለይሂ ወሰለም ዱዓ እንደሚቀበል ያመነ ትክክለኛ የመሆኑ ያመነ ልጁ በርግጠኛ እንደፈራው ተገደለ በአውሬ አላህ ሱብሃነ ወተዓላ ያያሳየው ነው የዛን ጊዜ ልብ ቢኖረው አቡ ለሃብ ይሄ ነገር ነገስ የሚደርስብኝ በኔ ይደርስብኝ የለም ብሎ ተመልሶ መቶበት ይችል ነበር ሚስቱም እንደዚሁ ያያየች ነው ኡሙ ጀሚል መመለስ ትችል ነበር ግን አይደለም አላህ ሱብሃነ ወተዓላ ሂዳያ ከሱ ነውና ሊሆን አልቻለም በኩፍራቸው እንደውም ከዛ አልፋ ሴትዮዋ ደረጃዋን ከፍ ያለ ደረጃ ተቀመጠችበትን ረስታ እንጨት እየለቃቀመች እሾህ ያመጣች ከረሱል ሰለላሁ ዐለይሂ ወሰለም በር ላይ ጧት ወደ ሶላት ሲወጡ ወደ ካዕባ ሲወጡ እሾህ እንዲወጋቸው እንቅፋት ምናምን ያደረገች አዛ በማድረግ አልበቃት ብሎ ደግሞ እንደ ሲሜን ሁሉ ደግሞ ያነሳ ይሳደባል ብላ ደግሞ በድንጋይ ተመታ እንዳለች የጃው ውጤት ምን ሆነ جهنم መግባት ሆነ جهنم ገብታን ብቻም አይደለም የተለየ ከባሏም የተለየ ሀብሉም ይመሰል ካንገቷ ላይ የሚታሰር የሚንጠለጠል ትልቅ የገመድ የሳት ገመድ አላህ አደረገላት አላህ Subhanahu Wa Ta'ala ሁሉም ቻይነውና እሳት ላይ ዘቁም ባርዛፍ እንደሚያበቅል ሁሉ ከሷ ላይ ደግሞ የጀሃነም ገመድ አድርጎ ስትጎተት ነስተቃልጥ ኖራለች ማለት ነው የሁሉ ምንድነው ያዘቀጠ ስራ የሚሰራ ሰው ሁሉ ነገርን የሚያመላልስ ነገር ሰው ሁሉ ይሄ እንደሚጠብቀው ነው በዘመናችን አሁን በአገራችን ላይ የሚፈጠር ያለው አህባሽ እዚህ ካሉ ያዳምጡ አህባሽ ካላችሁ ወላሂ አዳምጡ የዛሬው ትርጉም ለእናንተ ይጠቅማል ከካፊር ጋር ቁማችሁ ከወያኔ ጋር ቁማችሁ የምታደርጉት ስራ ይሄ ነው ውጤቱ ይሄ ወንድሞቻችን ሙስሊም ወንድሞቻችን ቢታሰሩ ቢገረፉ በጣም ትንሽ ዘመናት ነው በጣም ትንሽ አጭር ቀን ነው አሁን ወይ ይፈታሉ ወይም ታስረው ቢሞቱም ወላሂ በጣም ትንሽ ናት የናንተ ግን የሚጠብቃችሁ የነ አቡ ለሃብና የነ ኡሙ ጀሚል ውጤት ነው የሚሆነው ሙስሊምን አስተቃይቶ ዝም በነጻ የሚቀር ነገር የለም እያንዳንዳችን መጥፎ ከሰራን ወይ ባሁኑ እስትግፋር አድርገን ተውበት መመለስ አለብን ካልተውበትን ግን የሚጠብቀን አላህ Subhanahu Wa Ta'ala ካልማረን በስተቀር ውጤቱ ይሄን ይመስላልና ወላሂ በጣም የሚያስፈራ ነው ማንንም ጋራንቲ የሚሆን ሰው የለምና ሁላችንም ስራችንን ማስተካከል መፈተሽ ያለብን ሁኔታ ነው የሚጠቁመው የዛሬው ትርጉም والله اعلم السلام عليكم ورحمه الله وبركاته ما يكفي